الرجيم. أم لهم شركاء شرعوا لهم من الدين ما لم يأذن به الله ولولا كلمة الفصل لقضي بينهم وإن الظالمين لهم عذاب أليم. ترى الظالمين مشفقين مما كسبوا وهو واقع بهم والذين آمنوا وعملوا الصالحات في روضات الجنات لهم ما يشاءون عند ربهم ذلك هو الفضل الكبير. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الكريم. ياو كذب فيتي اللون أنكز لما يتمكر النبرة. ياو من كان يريد حرث الدنيا ملون أبر لما يتمكر النبر زاري كسو وما قتل اللون أنكز لما يتمكر اللون. الله جل وعلا سورة الشورى هاند كتر لامينا أم لهم شركاء عندي للنزي لمكة مشركوش أمالك توش ألوات شون دي على إيه أم متلوا قال استفهامي يانت تياك ياوي هزتي اللات قال للنسو أقاروش ألوات شون دي على شرعوا لهم للنسو يدنقق اللات شو من الدين كهيمانوت بكون يهم منقر تكتلو ورجن سميوس لو قولانا يهينو بزي كيلاتش ورجهنم نو محمد يزيو متاو نبر اتبلاشنو ونوتو يهينو بلو كهيمانوت بكون الهقنا سرعات شرعوا لهم للنسو يدنق قولاتشو عمالك توج اللواتشو وي ما لم يأذن به الله ما لم يأذن مالت يالفك أدبت النقر به بس وزا نقر الله الله الفك أدبت النقر كهيمانو تبكل هك قادر قو يدنق قولات شو عمالك توج عقاروش اللوات شو وي عرى ينقرون إلى الله يهيت إياكيو استفحام للتقرير والتوبيخ أي ألهم ألهؤلاء الكفار شركاء من الشياطين أو آلهة من الأوثان شرعوا لهم الشرك والعصيان الذي لم يأمر به الله. لأن الزي يمكا تعوت عملاكيان يمكا كهديان نبشع سلم يهني هل أنتون ينقرواتشو كالله اتشمانو عتاملكو يالواتشو يهي وشتنو يهي أونتنو يهي ونجلنو يهي بقوسرانو يالو ياستماروواتشو أنك بلم بلو بعاقو أماتشو لدرك ولو نكت لقابزاتشو وندنو الناس يمياملكواتشو أمالك توتشاتشو هق الناسرات أبجتو اللاتشو الوي بالله من قلاي ياللون قولانا أتاتلو بزيهدو يالواتشو أمالك توتش ألواتشو وي يهون يل أنني توبيخنو ألواتشو دي من بلاونا بزيهاكو ماتشلو قم بلاو يكتلس بلو الناس ما تشرفرفنو الناس موقسنو أنني سينسو ولتن يولمو آره يالواتشو بفزو أمالك توتشاتشو هقنا سرعات لياوتو أي تشلوم ولتن يوتو هقنا سرعات بتشانونا يكتلو تيميل كزيه نبشا سلم زوت كمتوت قولانا وچي ምንም ማለት ህግና ስርዓት እንደሌለ ለማረጋጋትም የቀረበሽ ጥያቄ ነች ይባላል። ወህየ ጀማዳቱን ኦኬ ያው በአጠቃላይ እነሱ የሚያመልኳቸው አማልክቶች ጉዑዛን ነገሮች ናቸው እንደምታውቁት ከእንጨት ከድንጋይ ከቴምር ከመናምን የተሰሩ አማልክቶችን ነው መካውያን ሲያመልኩ የነበረው። ስለዚህ እነዚህ አማልክቶቻቸው እንኳን ህግና ስርዓት ሊያወጡላቸው ቀርቶ ምናገሩትን አይሰማቸው ደፍቷቸዋል በምንም መልኩ ተዛዝና ክልክላትን መናገርም ሐሳብ መስጠትም አይችሉ። ስለዚህ ምን ብለው ነው መሐመድ ከእውነተኛው አምላክ ዘንድ ይዞት የመጣው መመሪያ አንቀበልም ዞርበል ሐሰት ነው ይሄ ነው አዋጭ መንገድ ለማለት ያስደፈራቸው አማልክቶቻቸው شرعوا لهم من الدين كهيمانوت بكل هجنا سرعة هبجتوا الله تشالي على بجم ራሳቸው ነው ይሄ ባጢል ነው ይሄ እውነት ነው ይያሉ ከራሳቸው ስሜት ተነስተው ነው እንጂ ሐቅም ይቃወሙት ይሁን ነገር የሚናገሩት በፍጹም ማልክቶቻቸው ህግና ስርዓት አላወጡላቸው ተሳስተዋል ነው ሰዎች ሊታረሙ ይገባል ይላል ولولا كلمة الفصل على الله ولولا كلمة الفصل يمليايتوا قلبات نور نورو لقضي بينهم مكاكلاچو زاريونو فرد يفرج نبر زاريونو ارمجا توسدو نغروچ كله زاريونو تفصمو يالقو نبر دين الله جل وعلا سووچ مسمر بلقكو قطر كله ودياو فرد يامطا وسانه يوسنه اميهد املاك ادلم ሁሉም ነገር የሚለይበት ቀን አለ ሰዓት አለ በዛይ ሰዓት ሁሉ ነገር ተለይቶ የጀሃነም ወደ ጀሃነም የጀነቱ ወደ ጀነት ይወርዳል ለነ ሚለን ولولا ان الله حكم وقضى في سابق ازله ان الثواب والعقاب يكونان يوم القيامه لحكم بين الكفار والمؤمنين الله السولجوچ بكفارና بمؤمن حقን በሚያራምድና ሐሰትን በሚያራምዱ ሰዎች መካከል የመለያው ቀን አለ ብሎ ቃል ተናግሯል። ይህች ቃል ባትኖር ኖሮ ዛሬውኑ ከነውጪ ለአማልክቶችን የተገዙ ዝም አላቸው ዛሬውኑ ከምድር ገጽ አሶግጄ ፍርዱን ፈርጄ እነሱን ወደ ተለያየ አስቸጋሪ ቦታ ወርውሬ ነገሮች ሁሉ ያበቁ ነበር። ግን ይሄ የኔ አጀንዳ አይደለም የኔ ፕሮግራም አይደለም ሰዎች መስመር በሰዓቱ ቁጥር ሁሉ ካጠፉዋቸው ፍርድ ፈርጄ የጀነቱን ወደ ጀነት የጀሃነም ወደ ጀሃነም ምጥል ከሆነ የሚያስኬድ አይደለም። ስለዚህ ሁሉም ነገር የሚፈጸምበት በኔ ቃል መሰረት የተወሰነች ቀን አለ። ይህቺ ቃል የመለየው ቃል ባል ነበር ቂያማ ቀን ነው የሚፈረደው። ዛሬ ሰዎች ባጠፉ ቁጥር ሁሉ ላሊዛቸው አንድ አያት ላይ አላህ ይላል ሰዎች ባጠፉት ወንጀልክ ብንይዛቸው ምድር ላይ ህይወት ያለው ተንቀሳቃሽ ነገር አታገኙ ነበር ይላል። ስለዚህ ሰው ያጠፋ የሚያለማውም ያልማ ያጠፋውም ያለማውም ቂያማ ቀን ፍርድ ይከናወናል የሚል ቃል አለ። ይህቺ ቃል መለያ ቃል ነች። አላሁ ጀል ወዓላ بين الباطل والحق ሚለይበት ቃሉ ነው። ይሄን ቃል ይፈጽሙ ቂያማ ቀን ነው። ስለዚህ ይህች ቃል ቂያማ ቀን እንደሚፈጸም ባትነግረን ኖሮ ባላጸድቃት ኖሮ ለሚለው አላህ ዛሬውኑ ሰዎች ከሬውጪ አማልክትን ያመለኩ ነብይ የሚላቸውን ቃል ባለመስማታቸው እዝረሱን ነኝ አሉት። እባክህ አላህን ወቃሉ ዞር በላ አጠፋለሁ አላቸው። አላህ አያችሁ ሁሉ ነገር በረብል ዓለሚን ቤት በእቅድ ነው የሚመራው በፕላን ነው የሚሰራው እንጂ ሰዎች እንጨት ስላመለኩ ተቆጥቶ ወዲያ አጥፋቸው ማለት ሰዎች ወንጀል ስለሰሩ ሰውን ስለገደሉ ስሜታዊ ሆኖ ረብል ዓለሚ ወዲያ አጥፋቸው ሰውን የገደለ ሰው ቂያማ ቀን ይፍርድ ቀን አለ እዛ ቀን ተፈርዶበት ወደ ጀሃነም ይወርዳል። ዛሬ ሰው ለ30 ደቂቃ ተሰቃይቶ ሊሆን ይችላል የሚሞተው ይሄን ግለሰብ አንድ ሰው በመግደሉ ምክንያት አላሁ ጀለ ወዓላ ያስቀመጠው ቁጣት ደግሞ መራራ ነው። 30 ደቂቃ አይደለችም ገደብ የለውም ወደ ጀሃነም እሳት ወርዶ መከራን የሚያይበት እለት አለ። ስለዚህ ያ የግፍ የሚፈጽሙ ሰዎች والله የሚሰሩት ግፍ ቀላል ከሽርኩ ከአላሁ ጭንጨት ከማምለኩ ሰው ከማምለኩ መላእክትን ከማምለኩ በላይ ከባድ ወንጀል ይለም። ይሄን ወንጀል እየሰሩ እንኳን አላህ ታግሶ በቃሉ መሰረት ቂያማ ቀን ሊቀጣቸው ነው በፕሮግራም መሰረት እየጠበቀ ያለ። ሸተመን ኢብኑ አደም እኮ ይላል የአደም ልጅ ሰደበኝ ሊሰደበኝ ግን አይገባም ነበር ይላል። አያችሁ ሰው አምላኩን እየሰደበ አላህ ታግሶ ፍርዱ ቀን ላይ ስራ ተመዝኖ ግራቀኝ ታይቶ ተፈርዶበት ስርዓቱን ጠብቆ ወደ ጀሃነም እሳት ሊጥለው ነው እንጂ ይፈልገው ዛሬ ስለሰደበው ልጅ አለ ወልደሃል ሚስታግብታል ይያለው ዝም ቢለው ሰው ከመገደል በላይ ከባድ ወንጀል ነው። ይሄን ወንጀል እንኳን ሰዎች እየሰሩ ከሊመተል ፈስላለችኝ በቃ ነገሮችን ሁሉ እለያለሁ ብዬ የተናገርኳት ቃል አለች። የዛ ቀን ነገሮች ሁሉ ተፈርደው የጀነትም ወደ ጀነት ፈሪቁን ፊል ጀነቲ ወፈሪቁን ፊ ሰዒር የሚፈረደው ይለናል። ተግባብተናል ብዬ አስባለሁ አይደል? ወለውላ ከሊመቱ ልፈስሊ የመለያ ቃል ባልነበረ ኖሮ ለቁድየ በይነሁም በመካከላቸው ይፈረድ ነበር። ዛሬው ልዩነት ባመጡ ቁጥር ሁሉ እየፈረድኩኝ የጀሃነሙ ለጀሃነም የጀነቱን ለጀነት እንዲገባ ማድረግ ይችል ነበር ነው የሚለው አላህ። ወይም ለዛሊሚ ግፈኞች እኮ ይላል ለሁም ለነሱ ተዘጋጅቶላቸዋል አዛቡን አሊም አሳማሚ ቅጣት ተዘጋጅቶላቸዋል። ምን ማለት ነው? አሁን ባልፈርድ እንኳን የማይቀረው ነገር ራሳቸውንም ይሁን ሰዎችን የበደሉ አካሎች እኔ ዘንድ ከባድ አሳማሚ ቅጣት ይጠብቃቸዋል ነው የሚለው። ወላሂ ዛሬ የሰው ልጅ ነፍስ በቀላሉ በመሳራ ያርከፈከፉ ያሉ አካሎች ዛሊሞች ናቸው። ዛሬ ህይወት ያለውን ነፍስ ያጥፉ እርግጥ ነው ሰበብ ይሁን እንጂ አላሁ ጀለ ወዓላ በሰሩት ግፍ በወሰዱት የዙልም እርምጃ ሁሉ ረብል ዓለሚን ለሁም ዐዛቡን አሊም እያለ ነው። አሳማሚ ቅጣት አላቸው ዱንያ ላይ ሳይሆን ከሊመቱ ልፈስል ትታወሳችሁ ነው የሚለው። በቃል የመሰረት ቂያማ ቀን ዋጋቸውን እሰጣቸዋለሁ ነው የሚለው። ስለዚህ ወገኖች ዙልምን ስትመርጡ ራሳችሁንም ይሁን ሰውን መበደል ስትመርጡ የሚጠብቃችሁ አሳማሚ ቅጣት ነው። አሳማሚ አነሳል አሳማሚ የእናንተም ዱላ ያሳምማል። የጀሃነም እሳት ነው ሙሉ ከነ ምናምናችሁ ይሄ የምትወዱት ገላ አብሮ ነው እሳት ውስጥ የሚጣል። ስለዚህ አላህ አሳማሚ ቃል የሚጠቅሰው የቅጣት ቀላል እንዳይመስላችሁ። ግፍ አቁሙ፣ ራሳችሁንም አትበድሉ፣ ልጆቻችሁንም አትበድሉ፣ ጎረቤት አትበድሉ፣ ሰው አትበድሉ፣ በደል ተው። አላሁ ጀለ ወዓላ ይላል በሐዲስ አልቁድስ ላይ እኒ ሐረምቱ ዙልም እኔ በደልን ክልክል አድርጌያለሁ አላ ነፍስ ይላል በራሴ ላይ በደል ፈተባለሙ ትመሬ ወገን ወገኑን እየበደለ ነው። አላሁ ጀለ ወዓላ ራሴ ላይ በደል የሚባለው ነገር ኢንላህ ነግሬያቸዋለሁ። ከዚህ በፊት አንድ ጓደኛዬ አላህ ወደ ጀሃነም እሳት ግባ ብሎ የቅጣት ውሳኔ ሲያስተላልፍብኝ እየሳቅኩኝ ነው ወደ ጀሃነም እሳት ምገባ ማለት ነው ስለው፣ በቃ በገዛ እጄ በገዛ ምርጫዬ ጥፋት ፈጽሜ በቃ አጠፋው ይሄን ወስኜብሃለሁ ቢለኝ ምን አጠፋ? አላህ ፍርዱ ፍትሃዊ ነው፣ ደስ እያለኝ ነው ምገባው አለኝ። ስለዚህ ወገኖች አላህ ወደ ጀሃነም እሳት ሲፈርድብን ዛሬ ራሱ አንድ እግራችን በመኪና ሲቆርጠው የሆነ ሰውነታችሁን ሽባ ሲያደርገው ስኳር በሽታ ሲለቅባችሁ ወማ አሳበኩም ሚን ሙሲበቲን ኢላ ፈቢማ ከሰበት አይዲኩም ኢንላሀ ላዚሙ ናስ አይበድላችሁም በፍጹም ወላኪን አንፉሰኩም ተዚሙን ራሳችሁን ግን ትበድላላችሁ። በደል ደግሞ መጨረሻው ኢነ ዛሊሚና ለሁም ዐዛቡን አሊም። ወገኖች ዙልም እናቁም። ቁርአኑ ትንሽ ይጫነን እስኪ አላህ ይወፍቀን። አስቸጋሪ ውስብስብ ኸልቆች ነን። አላህ ይወፍቀን። ተረ ዛሊሚን አለ አላህ። ቀጥሎ ምን አለ? ተረ ዛሊሚን በደለኞችን ዛሊሞችን ታያቸዋለህ አለ። ሙሽፊቂን የፈሩ የተርበተበቱ ሆነው ታያቸዋለህ። ሚማ ከሰቡ ያ አላህ ከሰሩት ስራ ብዛት ከሰሩት ወንጀል ብዛት በፍርሃት ሲሩት ትመለከታቸዋለህ። ወላሂ እንኳን ከባድ የፍርድ ሜዳ ላይ ቆመን እኮ አይደል ዛሬ ሰዎች ሰውን ገለው ልክ ፖሊስ እጅ ላይ ሲገቡ ወላሂ ያልባቸዋል፣ ወላሂ ይርበተበታሉ። አጥፍተው ይገረፉበት ቅጣት እርምጃ የሚወሰድባት ቦታ ሲገቡ አቤት ጭንቀት አቤት መከራ ቂያማ ቀንስ ዛሬ ሰው ገለው ሰው በድለው ባል በድላ ሚስቱን በድሎ ሰውን የሰውን ገንዘብ ዘርፎ ቮልቦ የሰውን ክብር ነክቶ ነክተን እንጂ ቂያማ ቀን አርዱል ማህሸር ላይ ስንቆም ተረቫል። مشفقون مما كسبوا يا الله اني ሁላች በደልኩ አብዛኞቻችን በወንጀል ራሳችንን አመሰንዋል አይታወቀን ማረብ ራሳችንን ይበደል መሆኑ እኔ ሩቃትዱ እኔ ስዋሽ ከዋሸው ሰውዬ በላይ ራሴን ወደ جہነም እሳት እንድትገባ ያዘጋጃለሁ ከዚህ በላይ ምን በደላል ይገርም እኔ አንድን አካል ሳማው ያ ግለሰብኮ ስጋው ቁራጭ ነገር አይጎዳም ህመም ራሱ የለው ግን ነፍሴን እየበደልኳት ነው ወደ جہነም እሳት እንድትወርድ እያመቻቸዋት ነው ከዚህ በላይ ምን ዝል ማለት ከፍ በሉ ሰውን በቦክስ ስመታ የሰውን ገንዘብ ስዘር ሰውን በመላሴ ሳቆረቁዝ ያ አላህ አቤት ግፋችን ልባችን ካልተ ቁርአን ወደ ውስጥ ዘልቆ አይገባም ካልገባ ደግሞ አንቀየርም ካልተቀየርን ደግሞ የሚጠብቀን ሸክ የለው ኢነ ዛሊሚና ለሁም ዐዛቡን አሊም መረር ያለ እስከ ዛሬ ድረስ ቀምሳችሁ የማታውቁት ቅጣት ነው የሚጠብቃችሁ አለ ጀሃነም እኮ ቃንቂው ይሄ ጥሽጥሽጥሽጥሽ ያለ የሚፈናጠረው የእሳት ፍንጣሪው ህንጻ ነው የሚያከለው ዛሬ እሳተ ጎመራ ሲወጣ በታዩ እሳቱ ቡቡባ ትቱታ እያለ ሲፈነዳ والله ትልልቅ ድንጋይ ነው የሚፈናጠረው እዛ جہነም ውስጥ ገብታችሁ ነው አሳማሚ መራራ የሆነውን ቅጣት የምትቀምሱታል በቃ ዙልም ተው ነው ካዋጣ በሉ አጭሱበት ራሳችሁን በድሉ ቃሙበት ጣጡበት ራሳችሁን በድሉት መጨረሻው ግን ኢነ ዛሊሚና ለሁም ዐዛቡን አሊም አሳማሚ ምን አለ ባልነካው ምን አለ ቁማሩን በተው ምን አለ ሚስቴ መበደል በተው ምን አለ ይላችሁ والله በጸጸት ቁም ስቅላችን መታየበትለታል ዛሬ አቁማ በቃ ምን አለ ከዛች የንፍጥ ጠብታ የሰራቸው አምላክ ነው እንዴ የሚያወራቸው ታው ግፍ ካልቷችሁ መረር ያለቅጣ ይጥብቃቸዋል አልገባኝም ብትሉት እኔ በአማርኛ ነገርኳቸው አረብኛውን እንኳን አልገባኝም ብትሉት ስለዚህ ወገኖች ዙልምን ለመተው ቁራጥ ሁኑ ከጀሃነም እሳት ለመትረፍ ነው ራሳችሁን ከእሳት ለመትረፍ ነው ከቅጣት ለማዳን ነው እንዴ ካላችሁ ግን ምርጫው እናንተ ነው اللهم نالا ترى الظالمين غفنيوچ انتاچو الله ايها المخاطب مشفقين فرتو تنقطقطو تشبعو تاچو الله مما كسبوا ميگرمو گن وهو واقع بهم ايه قطات الناس لا يكسطال يقطوا تعالى الله اندم كقطات ميامطس يلم مال وگنوچ ራሳችሁን والله ثم والله አቤት አቤት ጌታዬ አቤት جہነም ዓለም ውስጥ የሚከራመሰው خلق بذاته لا املا ان جهنم من الانس والجن بلوال يمولوال قرانን ካልተቀበልነው ምንም ችግር የለም ዛሬ መሳቀቅም አያስፈልገንም ከተቀበላችሁት ግን ግፍ ካልተዋችሁ ጀሃነም እሳት ስርከታችኋለሁ ገና ወደ ጀሃነም እሳት ሳልከታችሁ በፍርሃት ትሩድ ምትይዙት ምትጨብጡት ታጣላችሁ መከራችሁን ነው የምታዩት አለ ዛሬ አንድ ሰው ትንሽ ሰዓት አውርቼው ነበርና ደስ የሚል ቅሳ ነገረኝ አንድ አቢድ ሰው ይያሉ አለ የሚገርምህ ነገር ሀዲያ ስሰጣቸው ሀዲያ አይቀበሉም ምን እስኪሉ ድረስ ከየት ነው ያመጣኸው? ስራህ ምንድን ነው? ለምን አመጣኸው ሳይሉ ሀዲያ ስለመጣላቸው ብቻ አይቀበሉም። አላህም በጣም ይፈሩታል አለ። አያችሁ፣ ነፍሳቸው መበደል አይሹም። ሐራሙን ሐላሉን አከራም ሰው ጀሃነምን ይፈራሉ። ነፍሳቸውን በድለው ለሲኦል መዳረግ አይሹም። እህቶች ዛሬ እያንዳንዳችሁ ውስጣችሁ ተገብቶ ብትቦረቦሩ የዙልም መዓት የግፍ መዓት ነው የምታገኙት። ራሳችሁን በመበደል ባልደረቦቻችሁን በመበደል የታጠርን ሰዎች ነን። በምላሳችን፣ በተግባራችን፣ በእጃችን በገንዘብ በመውሰድ ክብራችን በመንካት አቤት ዙልም፣ አቤት ዙልም። የአሕባብ ዙልም ተዉ። እሳት እኮ ልትገቡ ነው። ዙልም ካልተዋችሁ ጀሃነም ልትበላችሁ ነው፣ ልትበላን ነው ዙልም ካልተው። ስለዚህ ረበል ዓለሚን ዙልምን ተው ነው ማለት። ደግሞ ምን አለን? ወሁወ አለ ይህ ቅጣት አሳማሚው ቅጣት ዋቂዑን ወዳቂ ነው፣ ተከሳች ነው። ብሂም በእነሱ ላይ የሚከሰትና የሚወድቅ ነው። ዙልም ፈጽሞ ከቅጣት የሚያመልጥ የለም ማለት ነው። ቂያማ ቀን ረበል ዓለሚን በተለይ ሌላን ሰው የሚበድሉ ሰዎችን አስመልክቶ እጄን አልከትም ነው ያለው። እጄን አልከትም። ስለዚህ ነብዩ ሰለም ትዝ ይላችኋል አንድ ሐዲስ ላይ ያሉት አተድሩነ መል ሙፍሊስ አሉ። ደሃ ምስኪን ማን እንደሆነ ታውቃላችሁ አሏቸው ሰሃቦችም። ሲሏቸው አላሁ ወረሱሉሁ አለም አህል አናውቅም ያ ረሱሉላህ፣ አላህና መላእክት የሚያውቁ እንጂ እኛ አናውቅም አሉ። አልሙፍሊሱ አይ ሰሃቦች ምናሉ አልሙፍሊሱ ፊና እኛ ስር ምስኪን ደሃ የሚባለው አሉ። መላ ድርሃመ ለሁ ወላ ዲናረ ከዛው ከዛ ፍራሽ ወርቅ ብር የሌለው ነው አሉ። ነብዩ ሰለም ግን ደሃን ሲገልጹ ሰውን ይበድላል አሉ። አንዱን በምላሱ ጠቅ ያደርገዋል፣ ሞራሉን ክስክስ ያደርገዋል፣ ይበድለዋል አሉ። አንዱን ገንዘብ ይወስድ ያስቀርበት፣ ይበድለዋል አሉ። ሚስቱን ሀቋን ያጓዳል፣ ይበድላታል አለ። ነፍሱን ራሱ ህገወጥ ወንጀል መስራት ይበድላታል አለ። በበደል ተሞልቶ የሰው እዳ ተሸክሞ ቂያማ ቀን ይመጣል አሉ። ከዛ በኋላ ከሳሾች ተበዳዮች ሁሉ ይቀርባሉ አሉ። ራሱ ይቀርቡና ሸተመን ይላል፣ ሰድቦኛል ሲል ከመልካም ስራ ቀንስና ስጠው ይባላል። ለዛ ቆም ከሰው ይሴድ ጾሙን ደርድሮ ሀጅ አድርጎ በየአመቱ ለዛው ዑምራ አልቀረው ሰደቃ አልቀረው ግን ዘዋሊም ነው። ከዛስ በኋላ ከሀጁ ሲቀነስ ከጾሙ ሲቀነስ ከመልካም ስራው ሲቀነስ ወላሂ ባዶን ይቀራል። ድሃ ማለት ይሄ ነው አሉ። ባዶን ይቀራና አሁንም ተበዳዮች ይመጣሉ። ይመጡና እንዲያርጎኛል ሲ ወንድሞች ከዛ ከተበዳዩ ወንጀል ላይ ይቀነስና ዛሊሙ ላይ ይጫናል። ሌላም ከመጣ እንደዚህ የተቀነሰ ዳይ ወንጀል ይሸከምና ወደ ጀሃነም እሳት የራሱን የስራ ውጤት ይዞ ወደ ጀሃነም እሳት ይወርዳል። ዙልም ከባድ ነው፣ ግፍ ከባድ ነው። አቁሙት። ወላሂ በየቤቱ ሚስቱን መከራዋን የሚያበላ ባል አለ። አብሽሪ ያ ኡኽታ ተበደይ እስኪ በዳ አትሁኝ፣ ተዞሎሚ ዟሊም አትሁኝ፣ ይበድልሽ ወላሂ ሶብሪ። ኢነማ ዩወፋ ሷቢሩን አጅረሁም ቢገይሪ ሒሳብ። ሶብሩ እንጂ ወረታው ከባድ ነው። ስለዚህ እህቶች ባሎችም ቢሆን የሚዘለሙ ባሎችም እየገጠሙን ነው። ወላሂ የሚያለቅሱ ባሎች ቁርአን የማይቀይራት ጠንካራ ልብ ያላት ሚስት ያገቡ ወንድነቱን ሁሉ ሸርሽራው ወኔውን ሁሉ አስታው መከራው ምታበላው ሆታለች። አብሽር ያ ረጁል ሶብር፣ ታገስ። እነማ ዩወፋ ሷቢሩን አጅረሁም ቢገይሪ ሒሳብ። ዛሬ ምን ሰበብ መሰላችሁ? በጣም ያሳዘኝ አንጀት የሚበላ 18 ዓመት ትዳር ውስጥ ቁጭ ብላ አንድም ቀን እንደ ሚስትር ካታ የሚባል ነገር አግኝታ አታውቅም። አጀንዳውን ስታነሳበት ሁል ጊዜ መከራ እንዳየች ነው። አቤት ግፍ፣ አቤት መከራ። ዛሬ 3-4 ትዳሮችን አየው። የዙልም መዓት ነው በየቤቱ ያለው፣ የግፍ መዓት ነው በየቤቱ ያለው። ሰው ከራሱ ጀምሮ አንዱ በጫት በሲጋራ ተዘፍቆ ሚስቱን ልጆቹን እየዘለመ ነው። የሚገርማችሁ ነገር በሚስቱም በልጆቹም ይከሰሳል። ነፍሱንም እዚህ የተበላሸ ነገር ውስጥ በመጣዱ ቂያማ ቀን ነፍሴን በድልሃል ተብሎ በራሱም በልጆቹም በሚስቱም ይከሳል። ኢነ ዛሊሚነ ለሁም عذاب أليم. ترى الظالمين مشفقين مما كسبوا وهو واقع بهم بقى ما يكركم الله والقرآن لكركات النوكم نقران قلد يشي محمد أشوف قلد زنت ظلم لا اندفن لك تجمالك ظلم إيزه الله ياسكو كنا تامل تنين كاما كان دقمو واقعان ستح الله إن الظالمين لهم عذاب أليم. إهتوش وندموش دفرنا تبنا ظالموش نن قفنوش نن لنفساتنا النازن لمستوشاتنا النازن مستوش لبالوشاتو آزنو هلوم يراسون سميت بيتشان ما استناقر ميشا إيه ظلم الله إني راسو على بدلاتهم إن الله لا يظلم الناس أرى على بدلهم مثقال ذرة كلها بنن بنن بن بن مثل أول أنت حال إنكم إن أنت مثل مثلوت عتب ما يز ما يتثبت عن قطنك نقدر إنكم على بدلات شو نقول إن يا زاري ثب دادرين عليك زاري بيجيتو بتير مست كسرلا يظل ما أثر مثل غرب بال من دزجه يا رجل عرفتات أظلمات بس واسعب ده لهو رجعنا مش هتطلع أنتم أظلمي بقى فتشو شو لك كبر شو تشي من عمت ظلم ظلم هو تقول تمتش السوني يبدلش بس شو عبيا أسام مامي مرارة كرات وسكما قبات قابي تشاو الناجي عقوم يقول ظلم قفو يقوم أعوذ بالله زاري نينجا هي زاري سهول ترالك ترالك جن شجرين وهو واقع بكم قطعتو مرارة مبالي جهنم قطعت يكسطا يورك تاغنيو تالاچو كو قال يلم قران سيريس نو ظلمكم يا محمد محمد ظلمتاو امبي قالك مرر على سكيت يميادرك قطات يطبقال يالين سلازي لراسه دف ماقوم عليك سوتشنم راسينم كمبدل مقطب عليك لا ضرر ولا ضرار اسلمنا راسينم هون ليلان مبدلن هجوت ميادر قدين سيجارة ماجس راسي مبدل يلبن كاما كانكو سامبا كسي كسي كوانسا سيجارة عاجس ونيت أبسين بيل مرسي راسي اللي نين الجيغة من تقورة سيجارة يزبين بمن موتك بس سيجارة سابع أبو هنا وزلو مالتي هنا ترسوش تابو زلمنا قوت إن الظالمين لهم عذاب أليم مرر على قطعة المتفقات أتامل قطعة المتفقات زاري بدلين ما يفتصم وندم إهت نقر قد يلم بدلو كواتا ظلم فتصموت والله إن أنت كظلمات شوت بلاي إتف درب مرار على قطعة المتفقات من اللي بالبدلك يالاتشو والله إقراتشو نانيكاتشو بتشرسوت ودنيا ما رسيلها سلزيهتوش واندموش أتبدادلو إني حرمت الظلمة فلا تظالموا إني ألبدلاتشو إن أنتم أتبدادلو على تبدادلو يتبارين يمسل زاري يما يبدادل يما ينكاكس مكرار ما يسيل أبو الله في يلا يا استكاكرم بتشس يا كنان سيلو عذر جسي وي وي وي يسودي متبكة ودا وي والذين آمنوا على الله قطروا من على مسلاتش سلب الدلنا سلب الداش كنا قرن بهلا والذين آمنوا نزا يمنو تالا وعملوا الصالحات آمنوا بقون نقر يسروا سووت تالا في روضات الجنة يا سلام بجنة تشفيوست فا يا رحاتي نور الله في روضات الجنات في روضات الجنات بجنة تشفيوست يا سلام كتاهو راسيني يبدل كنو سومي يبدل كنو ذاك ወደ አኺራ እኔን ከመውሰድ በፊት ከዚህ ዙልም ፈንቅል አውጣኝ። ከዚህ ዙልም ደግሞ ስትወጡ ሙእሚን ነው የምትሆኑት። ሙእሚን ደግሞ ስትሆኑ መልካም ስራ ይቀላቸዋል። ስለዚህ አላህ ምን አለ? ከዙልም ተቆጥባችሁ ሙእሚን ከሆናችሁልኝ፣ በጎ ከሰራችሁልኝ ፊ ረውዳቲል ጀናት በጀነት ዓለም ጨፌ ውስጥ ፏ ያለ ወላሂ ዝንጥ ያለ ሀያት አኑራችኋለሁ። ዱንያ ላይ እኮ ዝንጥ ያለ ሀያት መኪና መንዳት ነው አይደል? የሆነ በግንብ የተሰሩ ቤት የጀነቱ መኪና እኮ ወላሂ የጀነቱ ህንፃ በልዑል ነው፣ በአልማስ ነው፣ በወርቅ ነው። አቤት የጀነትን ጨፌ ሳስበው ያው አታስብ አታቀውም ጭንቅላት ከዚህ ከዱንያ ከፍ ብሎ ስለማያውቀው ዓለም ማሰብ አልተፈቀደለትም ተባልኩ እንጂ ዝም ብሎ የሚናፍቅ ነገር አለው ዝም ብሎ። ስለዚህ አላህ በዛ በታላቁ የጀነት ጨፌ እንዲያኖረን ዙልም ተዉ በቃ እባካችሁን፣ መበዳደል አቁም። አንተ ሚስትህ ካስጠላችህ ካልፈለግካት በአላህ አትበድላት፣ በሰላም ሸኛት። ለዚህ እኮ ነው እርግጥ በደሉ እኮ ዘርፈ ሰፊ ነው። ዘርፈ ሰፊ አገር ዛሬ አንዳንድ አገሮች አይታችኋል፣ የሰውን ይህን የተከበረ ነፍስ ከምድር ገጽ በቀላሉ በትንንሽ ቀላ እያስወገዱ ነው። ከዚህ በላይ ዙልም የለም። ገብቷቸዋል። ዙልም ዘርፈ ሰፊ ነው። ግን እስኪ ከራስን ጀምር። በቃ ራሳችሁን አትበድሉ፣ ቤተሰብ አትበድሉ፣ ልጆቻችሁን አትበድሉ። ቅያማ ቀን እኔ አሁን ማለት ነው የባርና የሚስት ክስ የበለጠ ይበዛ ይመስለኛል። ዱንያ ላይ ራሱ አሁን ፍርድ ቤት ብትሄዱ ከሌቦች ይልቅ አሁን አዲስ አበባ ላይ የሚፋቱ ባልና ሚስቶች ይበዙት እና በቃ ክስ ነው፣ መከራ ነው፣ ጭቅጭቅ ነው። ያ ሰላም ሪያዱል ጀነቲ የተመተዑን ፊ አጥቢ በቃዒሃ ፊ አዕላ መናዚሊሃ። ጀነት ውስጥ ወንድም እህቶቼ እጅግ የተከበረ ምርት ቦታዎች አሉ። ጀነት ውስጥ ቀጥሎ ምን ይላል? ለሁም ይላል ለነሱ አረ አላህ ሙእሚን ሆነው ዙልም ትተው ሙእሚን ዟሊም አይደለም። ሙእሚን ሩቃቲሉስ በንግግር ሰው አይበድልም በንግግር። ምክንያቱም ቁርአን ምን ስለሚለው ወቁሉ ሊናስ ሐስና ጥሩ ተናገሩ በንግግር ሰውን አትበድሉ ስለሚል ሙእሚን በአንደበቱ ሰው አይበድልም። ሙእሚን በተግባሩ ሰው አይበድልም። ምናልባት ለእውነት ይለፋ ይሆናል፣ እውነትን ይናገር ይሆናል። እውነት የሚቆረቁራቸው እውነት የሚያስቀይማቸው ሚስቶች፣ ወንድሞች፣ ባሎች አይጠፉም። ያኔ ይቀየሙ። ረሱሉም አላህ አንድ ነው ሲሉ የሚቀየሙ ሰዎች አልጠፉም፣ ቅር ያላቸው ሰዎች አልጠፉም። እውነትን ተንፍሱት፣ ግን ሰውን አትበድሉ። ሙእሚን ሰው አይበድልም፣ እንኳን ሰው ራሱን አይበድልም። ለምን? ጀሀነም እንደሚበላው ያውቃል። ጀነት እንደሚያመልጠው ያውቃል። አላህን እንደሚያስቀይም ያውቃል። ስለዚህ ሙእሚን ሰው አይበድልም። ሚስቶቻችሁን አትበድሉ። ወላሂ ዙልም ደግሞ የሚገርማችሁ ነገር ዱንያ ላይ አኸራ ብቻ አይደለም፣ ዱንያ ላይ ትከፈሉታላችሁ። ዱንያ ላይ ትከፈሉታላችሁ። ዱንያ ላይ በተመሳሳይ መልኩ ትቀጡበታላችሁ፣ አኸራም ግን አይቀርም። ሚስት መበደል አዋጭ አይደለም፣ ጎጂ ነው። እንዳልኳችሁ ህይወት ካልተመቸች መለያየት እስልምና በሩን ከፍቷል። አትበድላት። ምን አለ? ሚስቱን ከመፈንከት ለምን አይለያዩ? ሚስቱን ቤት አስቀምጦ ከማማገጥ ለምን አይለያይም? ካልተመቸችው ለምን ይበድላታል? እሷስ እሱን ቤት አስቀምጣ ሐቁን እየከለከለች ለምን ዞልሟለች? በቃ ህይወቱ ካልተመቻት ከአላህ ጋር ለምን ትጋጫለች? ባልን በድላ በቃ ታቁመው። አላቅም የቀረበኝ ምሳሌ የባልና ሚስት ስለሆነ ነው። በየቀኑ የማያቸው ግፎች ስለበዙ ማለት ነው። ሄዶ ሄዶ በየትኛውም መልኩ ሰው መበደል፣ ሰው ላይ ግፍ መፈጸም አደጋው ከባድ ነው። ስለዚህ ሙእሚን ስትሆኑ ግን አላህ ዙልምና ኢማን በአንድ ሰው ልቦና አይሰበሰብም። አልፎ አልፎ ልትሳት ትችላለህ፣ ይቅርታም ግን መጠየቅ ግዴታ ይሆናል። ያለበለዚያ ግን ሁል ጊዜ ሰው በማስቀየም አሁን ዛሬ መርካቶ ብትሄዱ ሙስሊሙ ካፊሩ በቃ እየተዞራለም እኮ ነው። ብር ይወስዳል አይመልስም። አስለቅሱ ላብህን ጠባሩ። ከዚህ በላይ ዙልም አለ? ነብዩ ሰለላሁ ዐለይሂ ወሰለም መጥሉል ገኒይ ዙልሙን ይላል። ሳንቲም ኖሮት እዳውን የማይከፍል ነገ ዛሬ እያለ ሰው የሚያንከራትት ዞልሟል፣ ግፍ ፈጽሟል አሉ። ዛሬ ሰው ሁሉ አበድሩት እንጂ ስጡት እንጂ ገዛ والله መልሳችሁ ማግኘት መከራ ነው። ሰው በዙልም ተለከፈ፣ ዙልም ቀለለው። ሚስቱ መበደል ውጪ ብር የሚያታልሰው ሚስቱ መበደል ምን ያቅተዋል? ምንም እኮ ያቅተው። ሙእሚን ግን ان الذين امنوا وعملوا الصالحات في روضات الجنه ናቸው። አላህ ባዘጋጀው የጀነት ጨፌ ውስጥ ቂያማ ቀን ፏ ያራሃት ይኖራሉ አለ። ለምን ዙልም አልፈጸሙማ? እንዴ ዙልም የፈጸሙ ናቸው ለጀሃነም እሳት ገብተው ለሁም አዛቡን አሊም ያልኩት እነሱ ነው። ሙእሚኖችን አይመለከተም። አያችሁ ሙእሚን ስትሆኑ አስባችሁ ነው የምትናገሩት። ሙእሚን ስትሆኑ የሰውን ገንዘብ እኮ ስራችሁ ቶሎ ትመልሳላችሁ። ሙእሚን ስትሆኑ ተግባራችሁ ይቀየራል። ሙእሚን ስትሆኑ ሰው ቅር እንዳይሉ ትጨነቃላችሁ። ዛሬ እኮ ለሰው ግድ የለውም። ሰው ገደል ይግባ፣ እልም ትበል። እልም ይበል ነው የሚል እልም ትላለች። አንተም ወደ ጀሃነም እሳት ሽው ብለህ እልም ብለህ ትገባታለህ። እማይቀር እኔ ልንገራችሁ፣ ቁርአን ቁም ነገር ነው እያወራ ያለው። ቁርአን እውነት ነው እያወራ ያለው። ሙሐመድ ዘርዬ፣ ዙልም ካልተውክ ወደ ጀሃነም እሳት እጥልሃለሁ አለኝ። በቃ ተዋለው ብዬ እጅ ካልሰጠው ተነገረኝ፣ ዙልም ፈጸምኩ፣ ብቀጣ አያምርብኝም። ግዴታዬ ነው ደግሞ ይገባኛል። ስለዚህ አህባብ ዙልም ተው፣ በደል ተው። ሩም ውስጥ ራሱ ስትጋጩ እህታችሁን ላለመበደል እስኪ ተጨነቁ፣ ወንድማችሁ ላለመበደል ተጨነቁ። አቤት የሰው ልጅ መከራው! አቤት ጌታዬ! አቤት ያ አላህ! ዛሬ አይታችኋታል? ዓለምን ዞር ብላችሁ አይታችኋል? እህት ወንድሞች አይታችኋል? ምድር ላይ የሚፈጸመው ግፍ ብዛቱ ከባድ ነው። ደስ የሚለው አንዴ አንዷ ባልና ሚስት ይጋጫሉ። ከቤት ከወጣች አመት ሆኗታል እና የባል ቤተሰቦች ሀብታም ናቸው፣ የበደሉኝ ነው ብላ ታስባለች። እና ምን አለችኝ? ወላሂ ቂያማ መኖሩ እንዴት አስደሰተኝ መሰለ፣ አመንኩበት አለች። ምን ነው እላታለሁ፣ በጣም ተዞልም ያለው ዙልሜን ግን የሚወጣልኝ አምላክ መኖሩን ሳስብ መጽናት ጀምሬያለሁ አለች። እህቶች ዟሊሞች ናችሁ እያለን ነው ቁርአን። ወንድሞች ዟሊሞች ናችሁ፣ ዙልም ተዉ፣ እምቢ ካላችሁ አደጋው ከባድ ነው እያለን ነው ረበል ዓለሚን። ወንድሞች ከዙልም እንውጣ። ወይ እንዴት ነው የምናቆመው? አላህ ግን ከዙልም ስትወጡ ሙእሚኖች ናችሁ ጀና ከታችኋልና፣ ለሁም ማ የሻኡን አለ። ለእነዚህ ለሙእሚኖቹ ዙልም ለተዉት አካሎች አለ ማ የሻኡን የሚፈልጉት ነገር ሁሉ አላቸው አለ። ዒንደ ረቢሂም እጌታቸው ዘንድ የሚፈልጉት ነገር ሁሉ አለላቸው ይጠብቃቸዋል። አያችሁ ዙልም ተው። ምን አለ እኔ ባለቤቴ ካስጠላችኝ ካልተመቸችኝ እሷን እየበደልኩ መከራዬን ከማየት ምን አለ? በክብር ሸኝቻት በክብር ተለያይተን የራሴን ሌላ ይመቸኝ ህይወት ለምን አልፈልግም? እሷን በመበደል ምን እጠቀማለሁ? ምንድን ነው ጥቅሙ? ምናልባት ውጭ ዓለም ላይ ያላችሁ እሷን ስፈታት የሆነ ነገር ጥቅም አጣለሁ ምናምን ከሆነ እጡት። ቂያማ ቀን የሚጠብቃችሁ ቅጣት ፍጹም ከባድ ነው፣ በጣም ከባድ ነው። ስለዚህ አንቺም ዝም ብለሽ አታንከራችሁ። እናንተ አትማቱ ይሆናል፣ የእናንተም ዙል የሴቶችም ከባድ ነው። እርር ነው የምታደርጉት። እኔ ተዉ ነው የምላችሁ፣ በቃ ተዉ። እምቢ ካላችሁ ደግሞ ቁርአን ቅጣት አለ ይላል። ወላሂ አሁን ያላችሁበት ሀገር ላይ ሆናችሁ የአገሪቷን ህግ በመጣስ ብትያዙ እራሳችሁን ወደ እስር ቤት ወከቱት። ለምን ለምን ጣሳችሁ? ነፍሳችሁን ያን ህግ ስትጥሱ ነው ይበደላችኋል። ቅጣቱ እስር ቤት ሆነ፣ ቅጣቱ ብር ሆነ፣ ቅጣቱ ብዙ ነገሮች ያስከትላል። ዱንያ እንኳን አኸር አምላክ አይቀጣንም፣ ግፍ እየፈጸም ይዘልናል ካላችሁ ወላሂ ከባድ ነው። አቅላችን አይሰራም ማለት ነው። ዱንያ ላይ ለይሰራ ነው ግፍ ሁሉ። እስኪ ሰው በቦክስ ምቱ። አሁን ምዕራቡ ዓለም ላይ መጀመሪያ የሚከበረው መብት የሴቶች ነው አይደል? አይደለም? ከዛ የልጆች፣ ከዛ የውሻ፣ ከዛ የወንዶች የሰማሁት። እስኪ ሴት ልጅ ትንሽ ተተናኮላል። ትንሽ ቤት ውስጥ ራሱ ከደበርካት ደውላ ደበደበኝ፣ ደፈረኝ ሚስትን ግብረ ስጋ ግንኙነት ፈጽመ ሳልፈቅድ ያደረገኝ ብላ ብከስ አንጠልጥል ይወስደዋል። ስለዚህ ከእሷ ጋር እንኳን ለመተኛት ግፍ ላለመፈጸም እንዴት ነው የምትንቀጠቀጡት? ዋጋ ያስከፍላቸዋል። የምትሰሩት ግፍ ከሀገሩ ህግ አኳያ መከራችሁን ስለሚያበላችሁ ግፍ ነው ብሎ የአገሩ ህግ ያስቀምጠውን ወንጀል አትሞክሩትም። ፈሪዎች ናችሁ። ጀሀነም ግን ሲባል መቀበል ከበደን። ስለዚህ ሚስትን በመበደል ተካንበት፣ ባልን፣ ልጅን፣ ጎረቤት፣ ሰው በበደል ተካንበት። ዙልም ተዉ፣ ግፍ ተዉ። አንድ ጓደኛችን ከኖርዌይ መጥቶ እዛ በጣም ስርዓት ያከብር ነበር። እዚህ በቃ መኪና ሁሉ መንዳት አልቻለም። አሁንም እያደመጠኝ ይመስለኛል። አያችሁ፣ ሰው ላወጣው ህግና ስርዓት ተገዥ ነው። ለምን? ያን ስርዓት ሲጥስ ዋጋ ያስከፍለዋል። ወይ ገንዘቡን፣ ወይ አካሉ ላይ፣ ወይ ጉልበቱን፣ ወይ እስር ቤት ቁጭ ይላል። መታሰር አይፈልግማ። ለምን? ራሱ ይበድላል። ወደ ጀሀነም ውሰዱታ። ሚስትን በድላችሁ ባልን በድለሽ በአላህ ትተያለሽ? ላ ወላሂ። ቅያማ ቀን ነብዩ ሰለላሁ ዐለይሂ ወሰለም ያሉ መሰላችሁ? ቅያማ ቀን በሰው ልጆች ዙሪያ መጀመሪያ ፍርድ የሚጀመረው በደም ነው አሉ። ሰውን የገደለ ያለ አግባብ ሰውን የበደለ ሰው ነው መጀመሪያ ሚዛን ላይ ይገባዋል። በአላህ መብት ጉዳይ ሰላት ነች አሉ፣ በሰው ጉዳይ ግን ደም ነፍስ ግድያ ነው አሉ። ዛሬ እኮ ሰውን ለመግደል እኮ በቀላሉ ነው። ጠብቆ ቋ አድርጎ ገለሆ ነው የሚጠፋው። ግድ የለም ይግደልህ፣ አንተ ዱንያን ተገላገል። በተለይ ትንሽ ኢማን ካለ መከራ የበዛባትን ዱንያ ሾለክ። እሱ ግን ቂያማ ቀን አንተን አግኝቶ ይቅርታ እንኳን አይጠይቀን። አልፈሃል። እድሜ ልክ ቢያለቅስ አንተ አፍ አትለው። ቂያማ ቀን የግድ ይከፍልሃል። ወደ ጀሀነም እሳት ለሁለት ሰገንድ የተኮሳት ጥይት ያንተን ህይወት ቀጠፈች። በዛ ሳቢያ ግን ወደ ጀሀነም እሳት ገብቶ መከራውን ያያል። ዙልም ነው፣ ግፍ ነው፣ በደል ነው። አቁሙት። እምቢ ካላችሁ ግን ግድ የለም። እነ ዛሊሚነ ለሁም ዐዛቡን አሊም። ተረ ዛሊሚነ ሙሽፊቂና ሚማ ከሰቡ፣ ከሰሩት ስራ ይርበተበታሉ አለ። ግፍ የፈጸመ ሰው እንኳን አኸራ ላይ ዱንያ ላይ ራሱ ዱንያ ላይ ይርበተበታል። ዛሊካ አላህ ይህ እኮ አለ እኔ ለሙእሚን ባሮች ያዘጋጀሁት የፈለጉትን ነገር እንደ ልባቸው አገላብጠው የሚኖሩበት ዓለም ጀነት ማለት አለ። ዛሊከ ይህን እድል የሰጠዋቸው ወል ፈድሉል ከቢር እሱ ታላቅ ትሩፋት ነው። ለአማኞቼ ለጀነት ሰዎች ያዘጋጀሁት ኒዕማ ለሁም ዛሊከ ፈድሉል ከቢር ትልቅ ትሩፋት ነው። ወይኔ እህቶች፣ ዛሬ እኮ ዱንያ ላይ ወላሂ ስመ ወላሂ በአላህ ስም እዬ ነው የምነግራችሁ፣ ሰው ደስታ አጥቷል። እኔ ብታግዙኝ ደስ ይለኛል። እርካታ የላችሁም። መብላት መጠጣት ሰልችቷችኋል። መኪና ትነዳላችሁ፣ ያው ነው ህይወት። ስራ ቦታ ነው፣ ቤት ናችሁ፣ ከባል ጋር መጨቃጨቅ ነው። ይሄ እርካታ ደስታ አታችኋል እኮ ዱንያ ላይ ደስ የሚለው ነገር ሁሉ። ሰው ከምዕራቡ ዓለም ደስታ ፍለጋ ገጠር ይገባሉ። ከአረቡ ዓለም ደስታ ፍለጋ የኢትዮጵያ አየር ፈልገው ይመጣሉ። ኢትዮጵያ ስር መሯቸው ዱባይ ለመዝናናት ይሄዳሉ። ሰው ደስታን ፍለጋ የተንከራተተ ነው። የአህባብ ረበል ዓለሚን ጀነት ዓለም ውስጥ ለሁም ማ የሻኡን እኩን ያሉ ሁሉ ነገር አለ። ወላሂ የደስታ የመጨረሻ ጣራው አላሁ ጀለ ወዓላን ማየት ነው። ቢላሂ ዓለይኩም እኔም ማየት የናፈቀው ሰው የለም። አሁን ኡስታዛችሁ መሐመዱ አብላ ወላሂ ስመ ወላሂ አንድ ሁለት እህቶች መጥተው ነበር። ማየት አለብን ማግኘት አለብን አሉ። በቃ የሆነ ቃሌን ብቻ ሰምተው ማለት ነው። አላህን እስኪ አስቡት። ቢላሂ ዓለይኩም ከዛ ንፍጥ የሰራችሁ ሰማይ ምድር የገነባ ጀነት ያዘጋጀ ጀሀነም የሰራ መላይካ ያለው ፍጡር ሁሉ የሚያጎበድድለት። እኔ አንዳንድ ጊዜ እህቶቼ እኔ አንዳንድ ጊዜ ወላሂ ነው የምላችሁ መስጊድ ገብቼ ሰው ራብ በብሎ ስጁድ ሲወርድ ከሩቅ ሰዓቸው ቀናበታሉ። በአላህ ይህ ሁሉ ሰው ይሰግድለታል። ሁሉም በግንባር ተደፍቷል። እናቱ የታባቱ ደስ ሲል ምናም ብዬ ሰላት ውስጥ ሆኜ የኔን ሰላት ትቼ ለአላህ መስገዱ ሰው በቃ ደስ ውስጤ ይተራመሳል። ዘና ኮራ ነው ምር ለአላህ ይሄ አምላክን ለማየት አትናፍቁ? ንጉሱ፣ ሀብታሙ፣ ድሃው፣ ሴቱ፣ ወንዱ፣ ፉንጋው፣ ቀጭኑ፣ ረጅም፣ ወፍራሙ የሚሰግድለትን አምላክ ለማየት እሱን ማየት አያስደስትም? የእሱን አላህ እኮ ጀነት ውስጥ ሱረቱ ረሕማን እኮ አራሕማን እያለ በእኔ በሸካራው ድምፅ አይደለም በአላህ ድምፅ ይቀራል። ይህን አላህ ማየት ከዚህ በላይ ደስታ አለ? ዛሬ ያጣችሁትን ደስታ ጀነት ግቡና ፈልጉት እኮ ይፈራችሁ አለ። እምቢ ካላችሁ ግን ወደ ጀሃንም እሳት ወርዳችሁ መከራችሁን ታያላችሁ። ምንም ጥርጥር የለውም፣ አትጠራጠሩ። እውነት ነው፣ ሲሪየስ ፖይንት ነው፣ ቁም ነገር ነው ቁርአን የሚያወራው። ቀልዱን ተዉ። ዛሊካ አለ ይሄ እኮ አላላ ذلك الإكرام والإنعام هو الذي يبشر الله به عباده المؤمنين المتقين. يا الله يا السباروشين مؤمنوشين أمي أقول لك بات أمي أبشر بات جنة ما لا تعالى الذي يبشر الله يا الله أمي أبشر بات جنة ما لا عباده الذين إن الزباروشين آمنوا وعملوا الصالحات አምነው በጎ የሰሩ ባሮችን የሚያበስርበት ጀነት ማለት ነው። ذلك الفضل الكبير አልኳችሁ። ذلك هو الفضل الكبير አልኳችሁ። ذلك الذي يبشر الله به عباده المؤمنون وعباده الذين آمنوا وعملوا الصالحات. ذلك الفضل الكبير يا تعلق الدل نو مرت الدل نو كله ነገር ያለበት ፍላጎታችሁ ሟላበት የደስታ ጣራ መትነኩበት እህቶቼ ወንድሞች ጀነት ዓለም ውስጥ لا تسمعون فيها لغوا ولا كذابا አሁን ንስ አስተምራችሁ ስንት የሚደብር ቃል እየተናገርኩ ነው ያመለጠ ቻል ጀነት ዓለም ውስጥ ትንሽ የሚቆረቆራችሁ ነገር አትሰሙ ጌታ እንዴት አርጎ ሊንከባከባችሁ እንዳሰበ قرآن ذلك الذي يبشر الله به عباده الذين آمنوا وعملوا الصالحات جنّاكو الله مؤمن باروتشون يمي على السربات ود ألمنا كرمات السنبات والله هرار نسو مستوى تشالو عليه አንደበቷ ንጹህ ነው። ቆሻሻ ነገር አትናገር፣ አትሳደብ። ሚጣፍት ቃል ነው የምትሰማው። ተግባሯ ንጹህ ነው። ሰውነቷ ንጹህ ነው። ባለም ጀነት ዓለም ውስጥ የምታገኙ ባል والله ስመ والله እዚህ ነው ያከተም ሁሉ ነገር። ቆሻሻ የምትዩ ሽበት ቢደብርሽ ከሆነ ጀነት ሽበት የለም። ጠይም ሰው ያስጠላሽ ከሆነ ጠይም ሰው ጀነት ውስጥ የለም። አጭር ሰው ቢደብርሽ ከሆነ ጀነት ሰው አጭር ሰው የለም። አንተ ወፍራም ሴት ቢደብርሽ ከሆነ ወፍራም ሴት የለም። ቀጭን ሴት የሚያስጠላ ከሆነ የለም። ደስ የሚላችሁ ነገር ሁሉ እርካታ የሚጨምርላችሁ ነገር ሁሉ ጀነት ዓለም ውስጥ አለ። والله ብርቱካን ይቆመጥጣል። ግን ዛሬ በላችሁትና ነገ ብትበሉት ብርቱካን አይገናኝም። የነገው እጥፍ ድርብ ጣዕሙ ሽታው ማርኮልነት ጀነት ዓለም ውስጥ ሁኑ። አጭበርባሪ ሁኑ፣ ዋሹ፣ ቅጠፉ። በዚህ ዙል ምጭምልክ ከስትሉ ከዚህ ውድ ዓለም አውጥቶ والله ዘግናኝ ወደ ሆነ ወደ ጀሃነም ዓለም ይከታችኋል። አላህ እኔንም እናን እኔ በጣም ምስኪን والله የዝም የጉንዳን ያህል ቂም የለኝም። ጉንዳን ጀሃነም እኮ አትገባም። ዝንብ ጀሃነም እኮ አትገባም። ታውቃላችሁ انا محمد اني محمد جن بمسراو قف ولا سيول ورضالو مكرايينال اني ما اني بقى عربامكو بقى الله امطاني اندو قبلين استكاكيه ولا رب العالمين بميوسلو منغر مغواز انجي ادغاو كبار سلازي يا احباب اني اسلم وداچون ودي كربي ما وراچ تيايزن ولا جنت لمغبات قف اقوم بملاسوچاچو ونجل اتشمتو ميستوچاچون اتبدلو لأونة سرو لأونة نورو يأونة موتو ሚከራችሁ ግን አደጋው ከባድ ነው። ቁል በላቸው እስኪ ያ ሙሐመድ ላ አስአሉኩም፣ ወደ ቁርአን ተመልሻለሁ። ላ አስአሉኩም አልጠይቃችሁም በላቸው። አለይሂ በሱ ላይ በምኑ ላይ በማደርግላችሁ ጥሪ ብር አልጠይቃችሁም። ክፈሉኝ ዳዕዋ እያደረኩ ክፈሉኝ እያስተማርኩ ክፈሉኝ እንድትሰሩ እየጋበዝኩ ብዬ አልጠይቃችሁም። ኢለል መወደተ ፊል ቁርባ የቅርብ ዝምድና ውዴታውን ብቻ ነው ፈልገዋል። ቁል ለሁም ያ ሙሐመድ ላ አስአሉኩም አላ ተብሊግ ሪሳለቲ ሸይአ ምን አልአጅር ወልማል ኢላ አን ተሕፈዙ ሐቀል ቁርባ ወላ ትኡዙኒ ሐታ ኡበሊገ ሪሳለቲ መልእክቴን እንዳደርስ አግዙኝ። የዝምድናን ውዴታ ከእናንተ ፈልጋለሁ። ዝምድናን እንድጠብቁ እሻለሁ እንጂ ለዳዕዋዬ፣ ለጥሬ፣ ለመልእክተኝነቴ ደሞዝ ክፈሉ ብዬ አልጠይቃችሁም በላቸው። ግን የእናንተ ሀገር ሰው ነኝ፣ ዘመዳችሁ ነኝ። ዝምድናን አክብራችሁ እኔ የምትናኮኑ አቁሙ። መልእክቴን እስከ እንዳደርስ አግዙኝ ብለህ በላቸው ይላል። ወመን የቅተሪፍ ይላል አላህ፣ የሚሰራ ሰው ካለ ሐሰነተን መልካምን የሚሰራ ሰው ካለ ነዚድ ለሁ ለሱ እንጨምርለታል አለ። ፊሃ በዛች መልካም ስራ ውስጥ ሐሰነን በጎን ስራ እጥፍ ድርብ እንጨምርለታለን አለ። ወመን የክተሲብ ወየፍዓል ጣዓተን ምን ጣዓቲ ኑዳዒፉ ለሁ ተዋብሃ። ወይም ወመን የቅተሪፍ ሐሰነተን በጎን ስራ የሚሰራ ሰው የበጎን ስራ ደሞዝ ፈልጎ አጅር ፈልጎ ሊላህ ብሎ የሚሰራ ሰው ነዚድ ለሁ ፊሃ በዛች በጎ ስራ ላይ ውጤቱን እንጨምርለታለን። ሐሰነተን በጎ የሆነ እጥፍ ድርብ ምንዳውን እንከፍለዋለን። አላላ ኢንላሀ ገፉሩን ሸኩር፣ አላህ ስለምትሰሩት ወንጀል ሁሉ ይቅር ባይ አምላክ ነው። ሸኩር ስለሰራችሁትም ስራ አመስጋኝና ወረታን የማይበላ አምላክ ነው። ስለዚህ ወገኖች እስኪ በጎ ስራ ስሩ። በቅርብ አንዲት እህቴ የቲም መርዳት አንድ የቲም አሳድጋለሁ ብላኝ ተደስቼባታለሁ። ከአንድ የቲም ጋር አገናኘኋት። በወር ኮርነር ነው አለች፣ የሆነ ሀገር ብር ትልካለች፣ 1000 ምናምን ብር። ቀጥታ የሴትዮዋን ስልክ ሰጠኋት፣ ደስ አለኝ። የሴትዮዋን ችግር አጥንቼ 6-7 የቲሞችን አገላብጬ አንድ የቲም ጋር አገናኘኋት። እጄን ላወጣ እችላለሁ፣ ምናልባት አልፎ አልፎ ልቆጣጠርላት እችላለሁ። እንዲህ በቃ ለአኸራችሁ የሚሆን በጎ ስራ ስሩ፣ ወላሂ ወረታው እጥፍ ድርብ ይሆናል። አዲስ አበባ ውስጥ በጣም በርካታ እናንተ የምትረጋግጡት ለሻይ የምታወጡት ሳንቲም የናፈቃቸው የቲሞች አሉ። ልጆቻቸው ማስተማር ያቃታቸው የቲሞች አሉ። በጎ ስራ ስሩ። ይሄ በጎ ስራ ለአኸራችሁ ስንቅ ይሆናቸዋል። ነዚድ ለሁ ፊሃ ሑስና፣ በዛች በሰራት በጎ ስራ ላይ ወረታችንን ጨምረን ጨማምረን በጎ ነገር እንሰጠዋለን አለ። ስለዚህ ወገኖች ዝም ብሎ መማርም አይደለም፣ ሙስሊም መሆን ማለት ኢማንና መልካምን ስራ ያካትታል። ስለዚህ ሁለቱን ጨብጡና ለአኸራችሁ ስራ ስሩ እላለሁ። ኢነላሀ ገፉሩን ሸኩር። አይበቃውም እህት ወንድሞች? ምን ያህል ተቀራ? ይብቃ። መሪም በቃ ካለች ይበቃል ማለት ነው። ይብቃ። ጀዛኩሙላሁ ኸይረን ያ አሕባብ። ወንድሞች አላሁ ጀለ ወዓላ በሰማነው የምንሰራ ሰዎች ያድርገን። እኔም በተናገርኩት እምሰራ ሰው ያድርገኝ። እምሰራ ሰው ያድርገኝ። ሀያ አንድ ስም ቁጥር ድረስ መጣሁ። ሀያ ሶስት ቁጥር ብቻ ደግ ነው። ጀዛኩም ላሁ ኸይር። እህት ወንድሞች የዛሬ ሰፊ ነገር እንድናገር የጋበዘኝ ቃል ግፍ፣ ዙልም የሚለው ጽንሰ ሀሳብ ነው። ሱረቱ ሹራ 21 ቁጥር ላይ የሚገኘው። ስለዚህ እስኪ የምትጨምሩት የምትቀንሱት ያልገባችሁ ፖይንት ካለ ትንሽ እንየውና يا أستاذ فرهان قرآن تفسير لينك الله تشوي إن يطهران نهتي سلزي وندمهتوش ظلم تو قفتو إزاريت الرينو إن أنت بتشاسي هون اسكي إني يمكن نفسي قال مواقت ظلم أدقاو كبارنا لجوتشن ميستن بالن يبال الناتن يبال أباتن زاري ظلم أبيت انديت كلو الجيتاي سو ظلم انديت كلو تالجيتاي أبيت يا الله سو مبدلكو بقى فاشن هلو هون المسلاتشو أني نمريم سلازي وندموش أسوست قلب قلب تتنيا تتنيا أسوست قلب قلب ذلك يهي الدل ذلك هو الفضل الكبير على الدل الذي يانو يبشر الله اللهم يا بسر بيت عباده الذين نزيابا روتشون آمنوا يامنوتن وعملوا الصالحات أبنوا بقوا يسروتن قل بلسك يا محمد لا أسألكم أن تيقاتشهم بل عليه بسلال ملكتين بما درسيلا أن تيقاتشهم أجرا من داستون دموز كفرهم يال تيقاتشهم إلا المودة فكرا إنجي في القربة بزم دلنا لا يالنن فكرا لتبقوا يزم دلنا الحق لتبقوا إنجي دموز كفرهم إنجي ملكتي مدرسة ميال تيكاتشو ومن يقترف حسنة بقون نقر يميسرا نزيد له لرسون جمر لتالن فيها بزاج بقون نقر لا حسنة يبلت بقون نقر ورتهم بمكفر رقر ان جمر لتالن إن الله غفور الله كو مهارينو شكور أمسقان أملاكنو بقو سرو انجي ورتهم أي بلاتشو عندهم أمسقنو نادرقاتشوهال سرعت بغوسرا ورثوني كفلات شهال لنا ملل ظلمكم اتبدادلوا الله رسولي فطور مبدل حرام ادرغوال اتبدادلوا عنداچو عنداچون اتبدلوا اتبدلوا انبدادل اش مايك يازو يا وطاچو اندموت مايك يازو نورد واجب ادلم مسلي السلام عليكم ورحمه الله وبركاته عليكم السلام الله وبركاته أستاذ السلام الله دقني من أباتي ونالو سلامني من ما تهون ابن إن شاء الله مش يا هنو هاي عندنياو قطر هاي عندنياو أم لهم استفهام يتياكي عند تياكي ياكي نغر نو بله يالكن ينبر تنش ازي غا ابن كثير انسايو غرس لالين نو سن تاساكلين نو مرحبا ام لهم شركاء شرعوا لهم من الدين ما لم ياذن به الله يميلون اي هم لا يتبعون ما شرع الله لك من الدين القويم بل يتبعون ما شرع لهم شياطينهم من الجن والإنس من تحريم ما حرموا عليه من البحيرة والسائبة والوسيلة والحام وتحليل الميتة والدم والقمار إلى نحو ذلك من الضلالة والجهالة والجهالة الباطلية التي كانوا قد اخترعوها في جاهليتهم من التحليل والتحريم والإبادة الباطلة والأقوال الفاسدة إلى ذلك يا شاندي زقاوك إذا انت عجلوا انتنك اوكي يسمعك ان شاء الله سمعني ሙሉ መልእክት ገብቶኛል። አዎ አዎ አዎ እጅን አውርድ። ሙሉ መልእክትህ ገብቶኛል። እኔ ካልኩት ምንም አይነት ልዩነት የለው። ሐሳቡን አምለሁም ለነሱ አማልክቶች አሏቸው ወይ? ከሃይማኖት በኩል ህግ የሚያወጡላቸው ሲል ያንተ ተፍሲር ምንድነው ያለው? እነዚህ የመካ ሙሽሪኮች እኔ ባንተ በኩል ያወረድኩትን ህግና ስርዓት አይከተሉም። የሚከተሉት ሸይጣኖቻቸው ያወጡላቸውን ህግና ስርዓት ነው። ይህንንም ወደ ሽርኩም ዓለምን በመግባት ወደ ወንጀሉን በመግባት አላህ የከለከለውንም በመፍቀድ የፈቀደውንም በመከልከል እነሱ በትክክል አማልክቶቻቸው ህግ አውጥቶላቸው ሳይሆን ሸይጣኖቻቸው ያሰመሩላቸው መስመር ተከትለው እየሄዱ እንጂ አማልክቶቻቸው ህግ ማውጣት አቅም የላቸውም። ስለዚህ እኔ ካልኩት ተፍሲር ጋር ዘሴም ፖይንት ነው። በልን አምለሁም የሚለው በልን ያልከኝ እኔ ጋር እስቲፋም ነሽ። ሁለቱም ተፍሲር ያስኬዳል። አምለሁም በል ይልቁንም ለሁም ለነሱ ሸረዑ ደነገጉላቸው አምለሁም ቆስትሊሁ በቃ ይሄን ተፍሲር እብኑ ከሲር ካለው ምንም ችግር የለውም። ገብቷል። አምለሁም ሸረዑ ለሁም በል ለሁም ይልቁንም ለነሱ ሹረካኡ አጋሮች አሏቸው ሸረዑ ለሁም ለነሱ ህግ ያደረጉላቸው ምን ዲኒ ከሃይማኖት በስተቀር ማለም የእዘን ቢላ አይ በለሁም ከባድ ይመስለኛል። ምን ማለት ነው? ያስኬዳል፣ ግን በጣም ቀላልና የቀረበው ኢስቲፋም መሆኑ ነው። የኔ ተፍሲርም እንደዛው ስላለ ሁለቱም ያስኬዳል። ኢብኑ ከሲር ላይ የለም። ኦኬ፣ እንግዲህ የት ላይ እንዳየው አቡ ሀይደር ኢብኑ ከሲር ላይ የለም ነው የሚለ ያነበብከው ምን እንደሆነ አልገባኝም ማለት ነው። ሄዶ ሄዶ ግን በለሁም ቢል አም ቢማዕና በል በሚል ቃል ብዙ ጊዜ ተረጉሟታል። አሁንም እናጠጋጋው ካል በለሁም ሹረካ ወሸረዑ ለሁም ሚነ ዲኒ ማለም የእዘን ቢላ ማስኬድ ይቻላል። እኔ ግን የተሻለ የምለው አም ለሁም ሹረካ እነዚህ ሰዎች አጋሪዎች ሹረካ አጋሮች የኔ አጋር የሆኑ አካሎቻቸው ከሃይማኖት በስተኩል ህግና ስርዓት አወጡላቸውና ነው ወይ እኔ ከአንተ በኩል ያወረድኩትን አንከተልም ብለው እኛ እኮ አማልክቶቻችን ህግና ስርዓት አውጥተውልናል ብለው በዚህ መስመር የሄዱት ይሄን አቋም ኖሯቸው ነው ወይ? አይደለም። አማልክቶቻቸው ህግ ማውጣት አይችሉም። አማልክቶቻቸው እንኳን ህግ ሊያወጡ አይሰሙ፣ አይናገሩ፣ አይበሉ፣ አይጠጡ። ባይሆን የራሳቸው ደመነፍስና ሸይጣኖቻቸው ሐራም ነው ሐላል ነው ያሉትን ነገር ይተገብራሉ እንጂ በምንም መልኩ ህግና ስርዓት ሊያወጡላቸው አይችልም ነው የሚለው። ግልጥ ነው። ስለዚህ ያንተም ተፍሲር ራቀ አይደለም ነው የምለው። እንዲሁ ተረዳው። ሁለቱም ማስኬድ ይቻላል። በይበልጥ እኔም ብትጅልኝ ደስ ይለኛል። ሌላ ከታች ሌላ ዲዋይ ነው ድምጻችን የሚሰማ የሚል ወንድም መጥቷል። እስኪ ሌላ የምታነሱት ፖይንት ካለ ተፈበሩ። አለሁም አለሁም ጨርሰ ጀመርከው ኡስታዝ ጨርሶ አንተ። ሰላም አለይኩም ኡስታዙ ነው كيف الحال? አለይኩም ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ድምጹን አቋለው፣ ኒክኔሙ ግን አዲስ ነው። በዚህ ድምጽ የማይታወቅ ድምጽ ነው። አዎ ለጊዜው ነው ያው ድምጻችን ይሰማ። አብራር ነኝ ሰላማት ደግሞ የሚቀጥለው ነው። ሁለታችን ሁሌ እንምታታባለን። ስለዚህ ዛሬ ለየን መደንባር። እኔ ሳወራ ሰላማት ትላለህ፣ ሰላማት ሲያወራ አብራር ነው መሰለኝ ትላለህ። እና ዛሬ በተከታታይ መጠናል። እንግዲህ ግልጽ ለማድረግ ኢንሻላህ። ኦኬ ኡስታዙን፣ እኔ ትንሽ ለሁላችንም እንድታብራራልን የምፈልገው ነገር ምንድን ነው? ሰዎችን መዞለምን ሰዎችን መበደልን ሁላችንም የሚጠፋን አባባሉ ማለት ነው። ማነው ምን ማለት እንደሆነ ሁላችንም ይገባናል። ግን እራሳችሁን አትዞልሙ። እራሳችን እንዴት ነው የሰው ልጅ አሁን እራሴ እንዴት ዞልማለሁ ይላል። በምን መልኩ ነው አሁን ሰው ራሱን ዞለመ የሚባልበት ምክንያት እንዴት ነው? ምን ስንሰራ ነው ራሳችንን ዘለምን ብለን የምንለው ለማለት ፈልጌ ነው። አሁን ነው የመጣው? ማዕከል ላይ የገባሁት ግን ያው አሁን ነው የመጣው። ነው አሁን አይደለም ቆይቻለሁ፣ ግን ያው የነዳው ነው ማለት የነዳው ውጭ ሆኜ ነው ማለት። ሀሰናት የሚልህን ሰማኸው? ሀሰናት የሚልህን ሰማኸው? ተኝቶ ነበር። ኦኬ ኸይር ተኝቶ ነበር። አሁን እንደመጣው ቁጠሩልኝ። እንደውስ እንደዛ ይሻላል። ስለ በደንብ ተገልጿል። ኸይር እንግዲያውስ ስለምቀዳው ቤት ችግር የለም። ኢንሻአላህ ግን እጄን አውርደው። እሺ ቀለልን አውርደው እነግርሃለሁ። ሀሰናት ቀስቅሰው እያሉህ ነው። ተኝቶ ነበር ካልክ ማን ነው ደግሞ? ሰመራተል ኢማን። ያ ሰላም፣ ሰው እኮ የሚያወጣው ስም እኔ የኢማን ፍሬ ነኝ እያለ ነው ወይም እያለችን ነው። ስለዚህ ቀስቅሰው እያሉህ ነው። ሀሰናት ስራ ይጠብቃል፣ ግን እየሾፈረ ነው። ምን ብለን እንደምትቀሰቅሰው ሲሆን አውል ኮል ሂም። እሺ ቀለል ባለ መልኩ ዲዋይ ኦር ድምጻችን ይሰማ። ራስን መበደል ማለት ዋሽ፣ ራስን እየበደልክ ነው። ሰውን እማ፣ ራስህንም ሌላውንም ሰው እየበደልክ ነው። መጠጥ ጠጣ፣ ራስህን እየበደልክ ነው። ስረቅ፣ ራስህን እየበደልክ ነው። ምን ማለት ነው? በመስረቅ ሳቢያ ምድራዊም ቅጣት ይጠብቀሃል፣ አኸራዊም ቅጣት ይጠብቀሃል። የተቀጣው ማን ነው? አንተነትህ። አንተነትህ የተቀጣው በምን ምክንያት ነው? አንተ በሰራው ግፍ። ከዚህ በላይ ራስን መበደል የለም። ወንጀል መስራት ማለት ራስን መቨለም ማለት ነው። ራስን ለከባድ ቅጣት አደጋ ማዘጋጀት ማለት ነው፣ ምድራዊም አኸራዊም ቅጣት። ስለዚህ ራስን መበደል ግልጽና ግልጽ ነው። በየትኛውም መልኩ ሰው ግፍ ሲፈጽም የዛ የግፉ ቅጣት ይመጣ ወደ ራሱ ነው። ራሱ ነው በተዘዋዋሪ መንገድ የሚበድለው። ስለዚህ ራስንም ከመበደል ሌላውንም ከመበደል መቆጠብ ግድ ነው። ባይነን ገብቶሃል? መልስ የስ ብለኛል። ሌላው ሀሰናት ማይክ ያዙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ግን ቀስቅሰው ነው የመጣው? አዎ ኡስታዝ፣ እሱን የሚቀሰቀሰው ገንዘብ ስታሳየው ነው። ዳላሩን አሳይቸው ነበርና ተነስተዋል። አሁን አዛ ድምጻችን ይሰማ። አላህ ይድረስልህ። እንግዲህ አንዳንድ ጊዜ መተኛት በቃ ሀሰናት፣ በአልጋ ብቻ ወይ አይናችን ሸፍነን ብቻ ይመስለናል። ዋናው የማይንድ እንቅልፍ አለ። እንግዲህ ያው መልስ ካለው እንጠብቃለን። እሺ ኡስታዝ፣ እኔ ጥያቄ መጨረሻው አያ ነች ወይም ፓርት ኦፍ ዘ አያ ምን የምትለው ቁል ላ አስአሉኩም ዐለይሂ አጅረን ኢላ አልመወደተ ፊል ቁርባ። እዚህ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የሚሉት ያሉ ወይም በል እኔ በዚህም የዳዋ ስራዬን ምንም እንትን የምጠይቃቸው ነገር የለም፣ ውዴታ ወይም ፍቅርን በዝምድናችን ላይ የሚለው ነው። ኢላ እዚህ ላይ አሁን እሷን ብቻ ነው የሚጠይቁ ያሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንደሱ ከሆነ ለማን ናቸው ይሄን አድረስ የሚያደርገው? ለሙስሊሞች እና ለኩፋሮችን ቁረሽ ነው ወይስ ለሙስሊሞች ብቻ ነው ወይስ ለቁረሾች ብቻ ነው? ምክንያቱም ይሄን ያልኩት ምክንያት ለምንድን ነው? እኛ ሙስሊሞች በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ውዴታ መኖር አለብን፣ ካልሆነ አማኞች ለማለትም ይከብዳል ማለት ነው። እና በሱ ስናየው አሁን ይሄን እንትን አልሙኻጠብ ምን ሆወል ሙኻጠብ አልቁረይሽ አልሙእሚኒን ወልቁረይሽ ኦል ሙእሚኒን ይሄን የሚለው ነው። ገብቶኛል። ጅና ወርዶ ጀዛከላህ ወእያክ በደንብ ኢንሻአላህ። አክረመከላህ። ግልጽ ነው ማለት لأسألكم عليه أجرا. أني ملئكتين بمدرسي دموز من دان تكفلون ألتجيكم كان أنت قلن متأيكاتشو دموز كالتأيكواتشو ملئكتين اندادرس بزمدنا يهون باتشو هاتنكون زمداتشنو بلاتشو أسباتشو زمدنا ناكبراتشو كغوني كومو بيانس ملئكتين اندادرس بر أتزقبين يميل ملئك تنجي نبيون سلمودد ينمشى سلم بيت سب سلمودد مؤمنوش نبيون ندوب بيميل تياك أرلم زاري راسو مالتنا أهونني أنت اللي بتاع قرمت إيش دعوة بادرك سووتشني لا يرمج جال موسل يوكرو وفترات شوفنا ملو أباك كاتشوني زمدات شوني أبرد كاتشوني ين أنتو قوسا أبالني إندو ياسكتم ملك تنسون دادرس أباك كاتشون كفرون ينقوان بالي لا تشوف زمدناتشن እንኳን መጠበቅ የለበትም ለዘምድናችን እንኳን ስትሉ ለታጉዙኝ አይገባኝም ታቃለህ ደሞ ብዙ ጊዜ ሰው ወገን ከወገኑ ምንድነው አህያ ካመዱ ወገን ዘመድ ከዘመዱ ይላሉ አህያ ካመዱ ዘመድ ከዘመዱ ይባላል አበሻ ውስጥ እንኳን በተለይ ደሞ ቀደም ሲል የነበረው የጃሂልያው ማህበረሰብ ለጎሳው ሟች ነበር ከኛ ጎሳ ገለ ተገደለ ከተባለ ሙሉ ሄደው ህዝብን ይጨርሱት አንድ ሰው ሞተ ከተባለ ስለዚህ ለዘሮቻችን ዚን ያህል ይታገሉ ይሞቱ ስለነበር ባካችሁ እኔ እዚህ ሆነ መልእክት ይዤ መጥቻለሁ እኔን እንቅፋት አትፍጠሩብኝ ቢያንስ እንኳን የዝምድና ውዴታ ማከላችን ላይ አለ ዝምድናን አክብራችሁ የዝምድናን ሐቅ ተጠብቃችሁ መልእክቴን እንዳደርሳት አግዙኝ አትከልክሉኝ ከጎኔ ቁሙ ነው ስለመውደድ ስለማፍቀር ሳይሆን በዝምድና ክብር በዝምድና ምክንያት እኔን አግዙኝ ከጎኔ ቁሙ እዘር ጉዳይ እናንተ ጋር ክብር የለውም ወይ የሚል ነው መንፈሱ ስለዚህ مخاطብ ኩፋሩ ቁረይሽ ያናገር ያለው ቁርአኑን ንብሳ ሰለምን አናገር ብሎ አላህ መልእክቱን ይሰጣቸው ይበካ ሰዎችን ይባካችሁ ነገርኳችሁ እንዴ እንኳን ካላችሁ ማክላችን ዝምድና ያለ አይደለምው ለዝምድናው ስትሉ መልእክቱን እንዳደርስ አግዙኝ ባታግዙኝ እንኳን የዝምድና ሐቃችንን ጠብቁ ግልጽ ነው እንደዚህ ተቀራርበን ዘመዶች ሆነን እኔ መጥፎ ነገር ሳልሰራ ወደውል ስለጠራኋችሁ ከኔ ጋር ለመጋጨት ሞከራችሁ ተገቢ አይደለም አቁሙልኝ ለዝምድና እንኳን ስትሉ ከጎኔ ቁሙ የሚል ነው ተግባብተናል ሐሰናት ዘክላሁ خير شكرا لكم ዲዋይ እጃውጥቷል ناوردو اور اسكلو اوكي ابرارو اج اوردا جزاكم الله خير بارك الله فيكم وبارك الله عليكم وبارك الله في علمكم وفي نشاطاتكم وفي اجتماعكم أبو هيدر عنده رأي تياك إلى النبر لك أستاذ هاي تييك الذي يتفضل ما يكياز لزقه نبر السلام عليكم أستاذ أبو فرحان جزاك الله الله يكبله أمين ለምሳሌ ተከታታይ አድርገን አይ ያው ቀደም ያልኩት አንተ ካስተማርከው ተፍሲር ጋር ከጀነት ያለውን ጥያቄ ከጨረሱነሱ አንተም ግዜ ካለ የቀደሙን ነጥብ በመጠኑ እንድትዳስሰው ነው ለመርየም እህታችን ላነሳቸው ጥያቄ ነው ማንም ሰው አላህን ከለመነ የለመነውን ነገር ያገኛል ወይ በዚህ ዱንያ ያለችው ነው خير ከሆነ በሁለቱም ዓለም የተንጠለጠለ ተስፋ አለው አንደኛ በዚህ ዱንያ ላይ ነው ተስፋ ተሰጥቷል ሁለተኛ ባይሳካለት እንኳን በአኺራ ማግኘቱ አይቀርም ነው ሸር ግን በፍጹም ተቀባይነት የለውም ብዬ ሐሳብ ሰጥቼ ነበር እና ይሄኛውን እንዴት ነው እናደርገው ምክንያቱም አላህ በመሽአ ያንጠለጠለው ዱንያን ለሚፈልግ ሰው ነው አኺራን ለሚፈልግ ሰው ለመንሻአ የሚል ነገር እኔ አላገኘሁኝ የዚችን የቅርቢቷን ህይወት ነው መንካና ዩሪድ ፍልአጅለ ተዐጀልና ለሁ ሊመን ነሻ ይያለ ከዱንያ ጋራ የተንጠለጠለ እንጂ የአኺራን ጉዳይ በመሽአ መቼ እንጠለጠለው በቃ ወቁዑ መከሰቱ ማጠራጥር መሆኑን ነው የሚገልጸው የዱንያውን ግን ላያገኘው ይችላል በመሽአው ላይ ነው ያለው። በተለይ ደግሞ መጥፎ ነገር አስለን ተቀባይነትም የለውም ለሸር። ለምሳሌ ያ ረቢ ለዙልም አገዘኝ ጌታዬ ሆይ አቡ ፍርሃንን ላጠፋው ነውና እባክህ እርዳኝ ብል አላህ ይሰማሃል ብሎ ምላሽ መስጠት እንዴት ነው የሚታየው ይለው ነው። በተለይ ከሐዲሱም ጋር والله አሁን እኔ ምናልባት ይሄ መሽአው የተንጠለጠለው ከዱንያ ጉዳይ ጋር ብቻ ነው የተያዘው ሚሊዮን ፖይንት ምናልባት ማየት ሊኖርብኝ ይችላል። ግን ቅድም የሰጠው ሐሳብ ለኔ ማለት ነው ክሊር ነው። እስኪ እንዳልኩ ቁርአኑን መለስ ብለን ማጥናት መፈለግ መፈተሽ ኖርብኝ ይችላል። ግን ሰዎች አኺራን ፈልገው ሊያጡ ይችላሉ። ለምን? ፍላጎት እንጂ ፍላጎታቸውን ወደ መሬት አላወረዱትም። ምናልባት ፍላጎታቸው ሊያሳጣቸው ከሚችል ተግባር ጋር ሊያዝ ይችላል። ስለዚህ አኺራን የፈለጉ ሰዎች ሁሉ ያገኛሉ ማለት ከባድ ይመስለኛል። ከዚህ በፊት አንድ ነገር ብያችሁ ነበር እናንተ ጋር ነው መስጊድ ውስጥ አውዚ ቤቴል መስጊድ ውስጥ ስለ ጀነት ተነሳና ጀነት የምትፈልጉ ሰዎች አላችሁ ይባካችሁ ንገሩኝ አለ። እዚህ ነው እዛም ብቻ ብየዋለሁ እና ሁሉም ፈልጋለን አለኝ። ግን ሪል ተጨባጫችን ሲታይ ጀነት የምንፈልግ ሰዎች ብዙ ነን። ግን ወደ ጀነት ሊወስድ የሚችሉ ስራዎች እጃችን ላይ ያሉ ካርዱን አልያዝነውም። ኦር ደግሞ ቁርአን ጀነት ለመግባት አሚሉ ሳሊሃት ኢማን እንደ ትልቅ ክራይቴሪያ ተቀምጧል። ወተዋሶ ቢልሐቅ ወተዋሶ ቢሰብር ተቀምጧል። ሰው ከነዚህ አራቱም ክራይቴሪያዎች ውጪ ሆኖ ጀነትን ስለፈለገ ብቻ ያገኛል አያገኝም ባይነኝ። ግን በትክክል ጀነትን የፈለገ ሰው ለጀነት ይሰራል። በትክክል ጀነትን የፈለገ ሰው ክራይቴሪያን ያሟላል። ፍላጎት ሲደመር የግለሰቡ ተግባር ለጀነት ያበቃዋል። ስለዚህ ፍላጎት ብቻውን ጀነት አያስገባም። ፍላጎት ወመን ካነ ዩሪ ዱ ሐርስ አልአኺረቲ نزيد له فيها نعم አኺራን የፈለገ ሰው እንጨምርለታለን ሲል ቢላሂ አለይክ እሂድ ሆኖ ጀነትን ፈልጎ ወደ ጀሃነም ሳት ይጣላል። ሙእሚን ሰላተል ሌሊ እየሰገደች ሄፊ ናር ትባላል። ጀነትን እኮ ፈልጋ ለጀነት የሚጠበቅባትን ብዙ ነገር ሰርታለች። ነብዩ ሰለም ተዚል አለ አንድ ሐዲስ ላይ ፈያዕመሉ ቢዐመሊ አህሊ ጀነቲ hatta ما يكون بينه وبينه الا ذراع አረ ፈስቢቁ ኪታቡ ይያሉ ለጀነትን ፈልጎ ጥግ ድረስ ሰርቶ መጨረሻ ላይ ግን መስመር ሚስስዋል። ጀነትን በዛሂሩ ጀነትን ፈልጎ ስራ ሰርቶ ውስጥ የተበላሸ ሰው አለ። ስለዚህ ጀነትን መፈለጉ ብቻ ጀነትን ያስገኛል ኦር አኺራ ላይ ግለሰብ የተመኘውን ነገር ያገኛል ሎጂካል አይመስልኝም። ግን ለዚህ ኮኑ ይሄ አባ ኢስሐቅ ወይም ኢብራሂም النخعي ሰዎች መተው እኛ ዱአ እናደርጋለን ግን ዱአችን ተሰሚነት አጣ ሲሉት 10 ፖይንት ጠቀሰ። በእነዚህ 10 ፖይንቶች ልቦቻችሁ ሞተዋል አላችሁ። አንድ የጠቀሰው ምንድነው? انكم ادعيتم انكم تريدون الجنه ولم تعملوا لها ጀነትን እንፈልጋለን ብላችሁ ተሟገታችሁ ፍላጎታችሁን ገለጻችሁ ለጀነት ግን አልሰራችሁም ማለት። ስለዚህ ጀነትን መፈለግ ብቻ አሁን ቁርአን የጀነት ሰዎች ሲነግር بما كنتم تعملون بما اسلمتم في الحياه الدنيا አረለም ዱንያ ላይ በሰራችሁ ስራ ዱንያ ላይ እንት ባላችሁ ዱንያ ላይ በደከማችሁ ስራ ፍላጎት ሲደመር ስራ እንኳን ዱንያ ላይ ጀነትን እንኳን አረለም። ሌቦች መስረቅ ፈልገው ይንቀሳቀሳሉ። አባ ሀይደር መስረቅ ፈልገው ይፈልጋሉ። መጀመሪያ እንዝረፍ ይላሉ። እንዝረፍ ብለው ብዙ ጊዜ የመዝረፍ ፍላጎታቸው ተግባር ሲያክሉበት ይሳካላቸዋል። በሆነ ጊዜ ግን ይያዙና እስከዛሬ ዘረፉትን ሊያወጡ ይችላሉ። በልተው እድሜ ልክ ተፈርዶባቸው መከራቸው ሊያዩ ይችላሉ። ግን ሁሉ ጊዜ ባልልም ሰዎች ፍላጎት ኖሯቸው ከተንቀሳቀሱ ለባጢልም ሲሳካላቸው ያያይን ነው። ግን አንድ ነገር አንተ አንስተሃል ሐዲስም አንስተሃል መጥፎ ነገር አላህ ነብዩ ሰለላም አላህን ለምኑት ዱዓን ይቀበላል አሉና ግለሰቡ ዝምድና በመቁረጥ ወንጀል መስራት አላህን ግን ከጠየቀው አላህ ዱዓውን ተቀብሎ ምላሽ አይሰጠውም። እኔ ምን ረዳ መስላ ባይደር ለምሳሌ እኔ ምን ላለው ልክ አንተ እንዳልከው بسم الله الرحمن الرحيم يا رب خمر بتعم عمرኛል ናፍቆኛልና ባክህ ጧት አንድ ሺህ ብር ስጠኝ ከሰዓት በኋላ ፏ ብዬ ገለጠ ጅብ ገበጭ ስክር ብዬ ማታ በቃ ፏ አለ ሀያት መብራት ፈልጋለሁ አልኩ። አላህ ይሄን ዱዓ ማለት ነው እንደ በጎ ነገር ቆጥሮ ማመር ጠይቃል ይሄው ብር ተሰጥቷል አይለኝ። ኦኬ ይህ ዱዓ ሲደመር ማለት ነው እኛም ዱዓ በሶስት አረምን ከፍለው አንደኛው ዱዓ ቀጥታ ምላሽ ታገኛላችሁ ብለናል። ሁለተኛው ቀጥታ ምድራዊ ህይወታችሁ ለምላሽ እንኳን ባታገኙ አኺራ ላይ የኩለኩም ዝኽራን አው እደኽርለኩ ማለት እንደ ድልብ ይቀመጥላችኋል ተባለ። ሶስተኛው የመጣም በላ ይመልስላችኋል ተባለ። ስለዚህ ዱዓ ጠይቀኛ ቀጥታ ሁሉ ምላሽ አንፈልግም። ስለዚህ ይሄ ግለሰብ መጠጥ ለመጠጣት አላህን ስክስክ ብሎ ለምኑ የጠየቀው ግለሰብ ጥያቄ ወንጀል ስለሆነ አላህ ዱዓ አድርጋል የተከበርክ ሰውነ ስለዚህሳ ዱንያ ላይ መልሰጣለው አይለው። ኦኬ ሌላው ደግሞ ዱዓ ምርጥ ስለሆነ አኺራ ተቀምጦልሃል አይለው። እንደው የጠየቀው ጥያቄ አላህ የከለከለውን ተግባር ለያፈጸም ስለሆነ በንያው ይቀጣል እንኳን ጥያቄው መልስ ሊያገኝ። ግንሳ ይሄ ግለሰብ ለመጠጣት አስቦ ከተንቀሳቀሰስ ይሳካለታል ይላሉ። ሚሳካለት الله جل وعلا دعاؤه تقبلوا سايون ومن كان يريد حرث الدنيا نؤتيه منها دنيا فلقوا قصاي نغر فلقوا يتنكساكس مطفوم يهون بغو نغر فلقوا يتنكساكس يستقوال اخر لا غير يطايروا الله غير غلسبو مسكر فلقالو غير مغدل فلقالو سيلمنو او طياقي بطام عارف نو ياز ايلو انكون الله سو ما يدرغو لذين النبي صلى الله عليه وسلم ዝምድና ለምሳሌ እኔ የባለቤቴ እናት ወይ እህት ያለኝ ያ ረብ እንደው ነገ ወይ በመናሜ ማታ የነገር ካሳየኝ እህቴን ከዛሬ ጀምሮ አልገናኛትም ባክህን እርዳኝ ይለምንኩት። አላህ ዝምድናን አቀጥሩልዋል እኔ ዝምድና ለመቁረጥ ሆነ በየተነስቼ ለምንኩት እንዴ ብሎ ነው አላህ አትቁረጡ ይያለ ሊቆርጥ ፈልጋለሁ እንኳን አላህ ሰው ብቻ ይቀበልም አባ ሀይደር እኔ አሁን ምን ላለው መሰለህ ከኔ ገንዘብ ብድር የፈለገ ሰው በበር በኩል መግባት አለበት እና አንኳክቶ በስነ ስርዓት ሲጠይቅ ራሱ በስነ ስርዓቱ ላለው ይሄን ክራይቴሪያ ሳሟሉ ሰዎች እናትን ብር ሰጠኛላ ሰጠኝም ቢለኝ አሳድጄ ነው በቃ አቅሜ ቻለ ከገለሰቡ ጋር እንኳን ብር ሰጠው ጦርነት ውስጥ ምገባው። ስለዚህ አላህም እምትጠይቀው ጥያቄ معروف قال هنا ህጋዊ ጥያቄ مشروع ጥያቄ ካልጠየቅ እንኳን ዱዓህን ሊሰማው በዱዓህ ትጠየቃለህ እኮ ነው ምንለው። ግንሳ ዱዓውን አሁን ለጊዜው እንቶ ተስማምተንበታል ግንሳ መጥፎ ነገር ፈልጌ ከተነሳው አደርጓለሁ ላላደርገውም ይችላልው። ልክ እንደዛው በጎ ነገር ፈልጌ ከተነሳው ይሳካልኛል ላይሳካም ግን ይችላል። እንዲህ ነው አረዳዴ። አንተ ግን ባልከው መሰረት ቁርአኑ በደንብ መዳሰስ ካለበት እና ይዋለን እስኪ ሐሳብ ስጥበት ተፈልል ማይክ ፍሪ ላቦ አይደር። شكرا استاذ ابو فرحان جزاك الله ሁለት ነገሮች ልናገር። አንድ ካንተ ማብራሪያ አሁን የተረዳሁት የመጀመሪያው ነገር ላይ ያለን አመለካከት የተለያየ ሆኖ ነው ማለት ነው። መፈለግ የሚለው ላይ مجرد ኢራዳ አድርገህ ነው አንተ ያቀረብከው እኔ በሌላ ነበር ስረዳ የነበረው። የፈለገ ሰው በየስናገር ከውስጡ ከልቡ የሚለውን መሰረት አርገ ነው እንጂ እንዲሁ ተፈልጋለሁ ሲባል ምኞት ስራና ሰበብ የማይከተለው ባዶ ምኞትን አይደለም ያረኩት። ለምሳሌ አሁን አንድ ነገር ልጠቀምና የዳዕዋ ወንድሞቻችን ጀማዓት ተብሊግ መስጊድ ላይ ሆነው ያስተምሩና ማነው በቀጣዩ ሐሙስ ለ3 ቀን ወይ ለ10 ወይ ለ40 ቀን የሚነይት ሲሉ ጀማዓው ኢንሻአላህ ይላል። ይሄ ሰው አሁን ከልቡ አይደለም ከሌሎች በሰማው በተደጋጋሚ ሐሙስ ወይ ምሮብሮ በየመስጊዱ ባዳመጠው ነገር ምላሱ ላይ ምን የሆነ ነው ፕሮግራም ሊሆነ ቋንቋ ነው ኢንሻአላህ የሚለውን ከነፍስየው ጋር ተነጋግሮ ከልቡ ወስኖ አላህን ካገዘኝና ከወፈቀኝ አደርገዋለሁ ብሎ ቆርጦ የተነሳበት ወየነየተበት አይደለም ስለዚህ በቀጣዩ ሐሙስ ዳዋ ሳይወጣ ቢቀርና ኔ ባገኘው ለምን አልወጣህም ብለው አላህ አወፈቀኝ ብሎ ማሳበብ አይችልም የጌታ ተውፊቅ ይቅር መባል አለመባሉን አንተ እንዴት መናገር ምትችለው ካንተ በኩል የተሟላ ሰበቡን አዳርሳለሁ የሚል ጥያቄ ሊነሳ ነው ሶ እኔ አሁን ቅድም ስናገር የነበረው ልባዊ ፍላጎትን ነው ስለዚህ ከዚህ አንግል በመነሳት ምንድነው ምለው ማንም ሰው አኺራን ከልቡ ከፈለገ ኮምፕሊትሊ ያገኛዋል ነው አኺራን ከልቡ ፈልጎ የሚያጣ አንድም ሰው የለም ሊኖርም አይችልም ይሄ ያምላካችን የአላህ ራህመት ነው በራሱም ላይ ግዳጅ ያደረገው ነው ሰዎች ከልባቸው አኺራን ፈልገው አላህ ከለከላቸው የሉም ብዬ ነው የማምነው ኡስታዝ አቡ ፈርሃን እንደምሳሌ አሁን ያቺ ያቀረብካት ሴትዮ ነብያችን አለይሂ ሰላቱ ወሰለም ስተጠየቀች ተጠየቁ ስለሷ ለይል ተሰግዳለች ኢባዳት አበዛለች ግን غير انها تؤذي جارها ነው ጎረቤቷን አዛት አደርጋለች ሲባል هي في النار እሳት የከተታት ነገር የፈለገችውን አታሳይ ሆን እሳትን ብትገባ ምክንያት ይሆናት ይሄ ወንጀሏ ነው ግን ተቀጣም ቢሆን ወደ ጀነት መመለሱ አይቀርም ፈልጋ ሰርታለች ኢባዳ አድርጋለች አላህ የመልካም ስሪዎችን ዋጋ ከንቶ ያደርግምና ነገ በአኺራ በሳቸው ሸፋዓ ካልታረቃት ወይም በራሱ ረህመት ካላያት እሳት ላይ ይቀጣታል በወንጀሏ ከዛም በነበራት እምነቷና በሙስሊምነቷ ጀነቱ መግባቷ አይቀርም ግን ከመነሻው ቢዳየተን በሳቸው ሸፋዓ ከታረቃት ወይ በራሱ ረህመት ካያት እሱንም ሰርዞላት ሊከታት ይችላል ይሄ አንድ ነው ሰው የፈለገውን ሁሉ ከልቡ ከሆነ አኺራ ጉዳይ ላይ ሊያገኝ እንደሚችል ሁለተኛው የጀነትን ሰዎች ሲሰራ ይቆይና ስንዝር ያክል ሲቀር فيسبق عليه الكتاب فيعمل بعمل اهل النار فيدخلها تبلا الله يطبقن كله بفيت እንደዚህ አይነቱ ሰው ደግሞ በሌላ የኢማሙ ሙስሊም ሐዲስ ተብራርቷል فيما يبدو للناس ለተባለው ይሄ ሰው ለሰው እንደሚታየው ነው ከደጅ ውጫዊ ገጽታው ሲታይ የጀነት ሰዎችን ስራ ይሰራል ነው ስራው ነው የጀነት ሰዎች ስራ መስገድ መጾም ሰደቃ ማውጣት ዚክር ማድረግ የመሳሰሉ ኢባዳ ማድረግ ያህሉ ጀነዎች ስራ ነው ለሰው በሚታየው ነው وهو منافق በልቡ ግን منافق ነው አላመነም ስለዚህ ልቡን የሚያውቀው ጌታችን አላህ ቀድሞ በጻፈለት መሰረት ጀዛውን ያገኝና ልክ አንድ ሰንዘር ሲቀረው ያ ውስጡ የተደበቀው ማንነቱ እንዲወጣ ይደረግና በተግባር የጀሀነም ሰዎችን ስራ ሲሰራ ቆይቶ በዛች ሰንዘር ወቅት ኻቲማው ዘው ሆኖ ይገባል ይሄኛው ደግሞ ዛሂሩ የጀሀነም ሰዎችን ይሰራል በልቡ ግን ለአላህ የተዋደቀ ከማህበረሰቡ ላለመውጣት ወይ ህይወቱን ካደጋ ለመጠበቅ ብሎ እንጂ በልቡ አላህን ያመነና የተዋደቀ ነው አንድ ቀን ብቻ ቀን የሚጠብቅ ነው አላህ ያቺን ቀን ካገጠመው ቀጥታ በተግባሩ ሙስሊም ለመሆን ውስጡ የነየተና ቀድሞ የሰለመ ነው ታዳ አላህ ይወፍቀውና በራህመቱ ያቺ ሰዓት ስትደርስ የጀነት ሰዎችን ስራ በተግባር ያሰራዋል መጨረሻው ምን ይሆናል ማለት ነው ጀነት ይገባል ፊማ ይብዱ ለናስ ምትለዋ ኢሽካሉን አስወግዳለች ነው ለሰው እንደሚታየው ከላይ እንደሚታየው ነው ምንለው እንጂ በትክክል ከልቡ ጀነትን ፈልጎ ማንስ ያጣል ተብሎ እንዴት ይታሰባል ግን ዱንያንስ ነው አሁን ጥያቄው ዱንያን የቱንም ያህል ከልቡ ቢፈልግባትም አላህ መሺአ ላይ የተንጠለጠለ ነው ቃል ፈለገ አላህ ላይሰጠውም ይችላል የአኺራን ጉዳይ ግን የፈለገ ሰው ያለ ምንም ጥርጥር ያገኘዋል አላህ በራሱ ላይ ግድ ስላደረገው ዱንያን ግን ላያገኛት ይችላል ሊሰጠውም ይችላል ከሰጠውም ይብቲላ ነው ካልሰጠውም ይብቲላ ነው አንዱን በሀብት ይፈትናል ሌላውን ደግሞ በምን ይፈትናል በድህነት ይፈትናል ዱንያ የመፈተኛ አገር ነች አኺራም ግን ከውስጡ የፈለገ ሰው ኮምፕሊትሊ አያጣውም ነው ሌላ የመጨረሻው እንዳልኩት ወንጀል ላይ አሁን ስለ ኸምራን ተነሳው ምሳሌ ሌላውም ያነሳው ላይ ታዳ እንበልና አንተ እኔ አንድ ሰው ልበል ከበደ ዛሬ ጠጥቼ ወንጀል መስራት አለብኝ ብሎ ወስኖ ተነሳና ኸምር ጠጥቶ ወንጀል ሰራ አላህ ዱዓውን ሰማው እንዴት እንላለን እዚህ ጋር ምን ያደረገው ዱዓ አለ ባይሆን አላህ ዝም አለው ለምን ይችላል ለምን ሊፈትነው ይሆናል ሊፈትነው ዝም ብሎት ሊሆን ይችላል ወደ ወንጀል ሲሄድ ዱዓችን ተቀባይነት አገኘ ግን የምንለው እጃችን አንስተን ጌታችንን ለምነነው በለመነው መልኩ ሲሳካልን አይደለም ወይ? እንደገና ደግሞ ሙስሊም እጁን አንስቶ ለምኖ እንዴትም ቢባላል ቀድሞ ነገር ምናልባት የዱዓ መስፈርቶችን ሳካጓደል እንጂ ሙስሊም የፈለገ ቢለምን እንቢም ይባል ነገር የለውም ከሶስት አንዱን ያገኛል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ወይ እዚሁ ዱንያ ቀጥታ ይሰጣዋል ካልሆነ ያዘገይ በአኺራ ላይ ያደርግለታል ያ ካልሆነስ በመትኩ መጥፎ ነገርን ከላዩ ላይ ያነሳልታል እንጂ ኖ የሚባል ነገር ለሙስሊም የለም ነው። ነገር ግን መልስ ማላገኘው ምን ከሆነ ነው አንድ በወንጀል ነው ሁለተኛስ በማደርግበት ጊዜ የቂን ከሌለኝ ወአንቱም ሙጂቡና ሙቂኑን በልኢጃባ እንዳሉት ተሳቸው የቂን ከሌለኝ ወይ ደሞ غافል ከሆነ ክነቱም አላህ የغافሎችን ዱዓ ይሰማን በሚለው ሐዲስ መሰረት ስለዚህ አሁን ነገሩን ላጠናቀውና አንድ ሰው ዱንያን ከፈለገ የፈለገ ሁሉ ከልቡ ቢንቀሳቀስም እንዴት ያገኛል ይባላል ማያገኛ ታይኖርም ወይ አኺራን ግን ከልቡ ፈልጎ የሚያጣ ሰው በፍጹም ይኖራል ብዬ አልተረዳሁም ነው والله اعلم الله يوفقك للاخره ما يكفي يقنوا جزاك الله خير بارك الله فيك እኔ የሆነ ቦታ ላይ የአመለካከት ልዩነት ይታየኛል ግን አብዛኛው ከ90% አንድ ነው ያስባለው ምን ማለት ነው ለምሳሌ ስትነሳ በትክክል የፈለገ ሰው ስራንና ተግባርን አጣምሮ የፈለገ ሰው ነው ካልከኝ እኔም ያልኩት ያንኑ ነው እንግልጽ ነው በትክክል ጀነትን ፈልጎ የተንቀሳቀሰ በትክክል ከጀሃነም ሰዓት መትረፍ ይፈልገ በትክክል የአላህን ፍቅር ነው ዴታ የሻሰው ያገኛል። እዚህ ቦታ ላይ ችግር ያለብን አይመስለኝም ማለት በገለጽ ነው ገለጻ ላይ ማለት ነው። ሌላው ፍላጎቱ ከተግባር ጋር ካልተቆራኘ ፍላጎቱ እውነተኛ አይደለም። ስለዚህ ይሄ ግለሰብ ፍላጎቱ ላይ ችግር ስላለው ልክ ያቺ ሴትዮ ጀናን ትፈልጋለች ነገር ግን ፍላጎቷ ላይ ችግር ስላለው ቀጥታ ማግኘት አልቻለችም። በትክክል አንድ ነገር የፈለገ ሰው ለዛ ነገር የተከለከለውን በመከልከል የታዘዘውን በመታዘዝ ዋጋ ይከፍላል። ዋጋ ሲከፍል ያለ ምንም ሸክ ሊያገኘው ይችላል። ግን ፍላጎቱ አንከን ስለነበረው የተሟላ ስላልነበረ መጀመሪያ ወደ ጀሃነም ሰዓት ገብታ ይሁዳው እንደተጠበቀ ሆኖ ማለት ነው። እዚህም ላይ ብዙ ልዩነት የለንም። ወንጀል በተባለው ላይ ዱዓው ላይ ተግባባን ይመስለኛል። መለመን አላህን ለምኖ ማግኘት በወንጀል ላይ አላህን መጠየቁ ራሱ ነውር ነው። አላህን ጠይቆ እንኳን አላህ ፍጥሩ አይሰጥም ይያልኩ ነው። እኔ አሁን ባክህ አንድን ሰው በጣም ልገለው አስቤያለሁና 100 ብር ጎደለኝ ቢለኝ አልሰጠው። ስለዚህ ከአላህ ወለሁል መثل الاعلى አላህ ፍጥሩ አይመስልም ግን አላህም ሰዎች ለወንጀል ጠይቀውት የከለከለውን ነገር ለመፈጸም ጠይቀውት እሺ አይልም እንዳልከው ለፈተና ሊተዋቸው ይችላል። እዚህም ቦታ ላይ ልዩነት ያለን አልመሰለኝም። ምን ጋ ነው ልጅነት ያለው የሆነች ቦታ ላይ ዱንያ ነው ዱንያን ሲፈልግ ሊመነሻ ብሏል من كان يريد الحياه الدنيا نؤتيه لمن يشاء او كما قال الله جل وعلا እንዲህ የሚል አያቶች አሉ። ለምን ፈልጋቸው ሰዎች ዱንያን ከፈለጉን ስጣቸዋለን ብሏል እንስጣቸዋለን ብሏል ካልፈለገ ግን አይሰጥም። ያ እዚህ ጋር ነው አይደለም ትንሽ እንትን ያለው አኺራ ግን ከሆነ የፈለጉ ሰዎች ሁሉ ያገኛሉ። አኺራ ጀነት ከሆነ ሁለተኛ ፍላጎት ካላቸው አያጡም። ዱንያ ለዩነቱ አዚ ጋር መሰለሽኝ እና ያለችው ወይስ ከዚህ ፍት ከተናገርኩት ውስጥ አለ? ኦኬ ዱንያን የፈለጉ ሰዎች ሁሉ ላያገኛት ይችላሉ። ሊመን ነሻ አላህ ለምን ፈልጋችሁ ሰዎች ብላ ከብዶኛል ከብዶኛል አልኩ ከምናን ግል ነው ላይሰጣቸውም ይችላል ላይሰጣቸውም ይችላል የሚለው ሐሳብ አንደኛ የዛሬው አያት ማን كان يريد حرث الدنيا نؤتيه ብሏል እርግጥ ነው ይፈልገው ሙሉ ላይሰጣው ይችላል ለምሳሌ እኔ አዲስ አበባ ውስጥ አራት ትልልቅ ፎቆች እንዲኖሩኝ ፈልጋለሁ ፈልጌ አራቱን ፎቅ ለመገንባት እታገላለሁ አራቱን ፎቅ ላልገነባ እችላለሁ ግን ንዑቲሂ منها ከዱንያ ግን በፍላጎቴ ልክ እንኳን ባይሆን አላህ ከሻው ከፈለገ እሰጣቸዋለሁ ባለው መሰረት ይሰጠኛል ብዬ አስባለሁ ሊያጣ የሚችልበት ኮንዲሽን ብዙ አይታየኝም ለምን ካልከኝ አንደኛ ቁርአን وما تشاؤون الا ان يشاء الله الا اني محمد እስከዛሬ ዱንያን ከልብ ፈልጋት አላቀም እኔ ዱንያን ጠላለሁ ማለት አይደለም ፈልጌ ግን ከልብ بنቀሳቀስ الله ይከለክለኛል ብያል አስባለሁ ብዙ ሰዎች ከደህነት መውጣት ይፈልጋሉ ብዙ ሰዎች መኪና እንዲኖራቸው ይፈልጋሉ እኔም ጭምር ብዙ ሰዎች ቤቶች እንዲኖራቸው ይፈልጋሉ ብዙ ሰዎች መርካቶ ውስጥ የሆነ ቦታ ጥሩ ሱቅ እንዲኖራቸው ይፈልጋሉ ይሄ ፍላጎት ብቻውን ቅድም ስትነሳ ጀነትን ከልብ የፈለገ ሰው ያገኛል እንዳልከ ሁሉ እኔም ሀብትን ከልብ ማግኘት አለብኝ ብሎ ፈልጎ የተነሳ ሰው ምናልባት በፍላጎቱ ልክ ባገኝ እንኳን ንዑቲሂ ሚንሃ ይሰጠዋል ያገኛል አንደኛ عرف من إلال من جد وجد إلال يتاقل يقنع إلال القرآن والذين جاهدوا فينا لنهدينهم سبورنا إنك الزيانكس سواج كتاقلوا انقوان قصاوي نقر أرلم إيمان ببارون كبار نقر الله كلفات بس تجوا هذا القتال سلازي دنيا اللي ما قلت يلفوا سواج آتهم ارقتنوا أميسة آتشو لمن نشاء بلوال بلهنات لفلق آتشو سواجنو الله دمو يمشاو بني أمنات የሚሻው ሰዎች ለሆነ ነገር ፈልገው ሲንቀሳቀሱ በነሱ ፍላጎት ላይ ብቻ ተመስ የነሱ ፍላጎት ብቻ ነገሮችን አይጎትላቸው ለምሳሌ እኔ ጀነ መግባት ፈልጋለሁ የኔ ፍላጎት ብቻ ጀነት አይከተኝ አንደኛ ንብሳሰልን በሐዲስ እንዳሉት ኢላ አን የተገመድየኒ ላሁ በረህመት ምንህ ይላል አላህ በራሱ ረህመት ካልሸፈረኝ ይላል ስለዚህ የኔ ፍላጎት ብቻውን በቂ አይደለም ማለት ነው ሌላው ወማ ተሻኡነ ኢላ አን ይሻ አላህ ኢላ መሐመድ ጀናን ፈልጋ ስለዚህ ጀና ለመግባት የመሐመድ ፍላጎት ብቻ በቂ ነው ኖ ኢላ አን ይሻ አላህ ተብለናል እሺ ኖ አላህ እኮ እቺን ቃልን አዳምጣት ከዚህ ጋር እኮ ይሄዳል አላህ ይብሱጥ ሪዝቃ ሊመን ይሻ አላህ ሲሳይ ለሚፈልግለት ሰው ይዘረጋለታል ያሰፋለታል አለ እኔ የምልህ ዱንያን ከልብ ፈልገው የተንቀሳቀሱ ሰዎች የነሱ ፍላጎት ላይ ወማ ተሻኡነ ኢላ አን ይሻ አላሁ አለ ስለዚህ ሰዎች ከልብ ዱንያን ፈልገው ስለተንቀሳቀሱ የአላህ መሻአ ታክሎበት ምን አለን አላሁ ይብሱጡ ርዝቀ ሊመን ይሻ አላሁ ይዕጢል ጀና ሊመን ይሻ አላህ ካልፈለገ አቡ ሀይደር ጀና እናገኛለን አናገኝም የኛ ፍላጎት ከልብ ስንፈልግ አላህ እኛ ፍላጎት ላይ ረህመቱን ያ በረህመቱ ይሸፍነናል ፍላጎቱ ስላለን ስለጣርን ስለሰራን በረህመቱ ይሸፍነናል ድጋሚ ወማ ተሻኡነ ያ መሐመድ ጀነትን መግባት አትፈልጉ የኔ ፍላጎት እናንተ ፍላጎት ላይ ቢታከል እንጂ ስለዚህ ጀነትን ለመግባት የኛ ፍላጎት مجرد ኢራዳችን مجرد ስራችን ብቻ ጀነት አይከተንም مجرد ፍላጎታችን ብቻ የዱንያን ቁርሾ አያስጠን ዱንያን ለማግኘት አላሁ ይርዝቁ ይብስጡ ርዝቃ ሊመን ይሻ ያአላህ መሻ ያስፈልገናል ጀነን ለማግኘት ያአላህ ረህመትና መሻ መታከል አለበት ብያምናለሁ والله تعالى اعلم ብዙም የራቀ ነገር አይታየኝም ግን የሆነች ቦታ ላይ መተላለፍ ይታየኛል ወአልተረዳኝም ወአልተረዳውከም ለሁሉም ተማሪው ደግሞ እስኪ አቡ ሀይድር አንተም ዝም በል ቆይ አትያዝ ማይክ እሺ ጀዛከላ አዎ አይስ ተማ ተማ ተማሪው ደግሞ ሚታየኝ መሰለ ተማሪው ደግሞ ያቡ ሀይደርን ሐሳብ እንዴት ተረዳችሁት? የቱ ጋ ነው የሐሳብ ልዩነቱ ያለው? እናንተስ ምን ትላላችሁ? ምን ትንሽ ሐሳብ ቢሰጡበት ጥሩ ነው። እኔ ማይክ ፍሪ ላድርግና ተማሪዎች አንዱ ለሰው ሐሳብ ይስተን። ዘክርላህ ራፎን ማይክ ማንም ችግር የለም ኡስታዝ አቡ ፈርሃን። እኔና አንተም አልተያየንም እኮ አሁን አንዳንድ እየተከስካቸው ስታባራቸው በሁሉም እንደተስማማን ግልጽ ሆኗል። አሁን መጨረሻ ላይ ያነሳው የዱንያ ጉዳይ ላይ ብቻ ነው። ከልቡ ነይቶ ለተነሳ ሰው ያገኛል ያልከው ላይ እሱን ጋር ቢሆን የእምነት ወይ ሌላ አይነት ልዩነት ሳይሆን ያገላለጽም ልዩነት ሊሆን ይችላል። ትንሽ ሐሳብ ነበረኝ እንዳልከው በቃ የኔ ልተወውና እስቲ ሌሎች ይናገሩ። ማይክ ፍሪ السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته سمعت له سوري بسلك سلونة كذي بلاي دمسي له أستاذ أبو فرعاني سمعت ኢንሻአላህ አይ ቲንክ ብዙ ሰዎች እየሰሙኝ ነው መሰለኝ። ኦኬ ማሻአላህ መጀመሪያ ጀዛኩሙላህ ኸይረል ጀዛ ሁለታችሁም ኡስታዞች አላህ ይጨምርላችሁ። በተለይ ደግሞ ኡስታዝ አቡ ሀይደር የአቡ ፈርሃንን درس በሚኖር ጊዜ እንደዚሁ የመጣ እኛ ጋር ብትሳተፍ በጣም የበለጠ እንጠቀማለን እኛ ተማሪዎች ማለት ነው። በጣም የተለየ ቀን ነበረ ዛሬ። የድሮ የነበረ ጊዜ ነው ያስታወሰኝ በጣም እንደዚህ የትምህርት በጣም ጊዜን ስናጠፋ ነበረ ከአሁን በፊት በተለያዩ በቁርአን ተፍሲር ብቻ ሳይሆን በተለያዩ ቶፒኮች እና እሱን አስታወሰኝ አልሐምዱሊላህ። እና ኢንሻአላህ ከተቻለ የሚቻለን ያህል አረግ ለማለት ነው። እኔ መጀመሪያ ይሄን ጥያቄ ስጠየቅ ቅድም ማለት ነው ትንሽ ልዩነት የነበረ ሆኖ የታየኝ ወላሁ አለም እኔ እንደ ተረዳኝ ማለት ነው። ምናልባት ኡስታዝ አቡ ፈርሃን ማንኛውም ሰው ለኸይርም ይሁን ወይም ለሸር አብነውበት ከተንቀሳቀሱ አላህ ሱብሃነሁ ወተዓላ ይሰጣቸዋል የሚል ነገር ነበረ። የኡስታዝ አቡ ሀይደር ደግሞ ኸይር ነገር ይሰጣቸዋል እርግጥ አምነው ከተንቀሳቀሱበት በዚህም ይሁን በአዱንያ ያገኙታል በማለት በአኺራ በዚህም ይሁን ወይም በአኺራ ያገኙታል። የሸር ነገር ግን በአላህ መሺአ ብቻ ነው የተወሰነው ማለት አላህ ሱብሃነሁ ወተዓላ ይሰጣዋል ላልፈለገው ደግሞ ያን ያሰበውን ሸር ነገር ምንም ያህልም እንኳን ቢያምንበትና ቢንቀሳቀስበት አላህን ካልፈለገው አይሆንም የሚል ነገር ነበር ማለት ነው። ስለዚህ የኡስታዝ አቡ ሀይደር ሸሯን በመሺአ ላይ እንደተያያዘች የኡስታዝ አቡ ፈርሃን ግን ሁለቱም አላህ ሱብሃነሁ ወተዓላ በገባው ቃል ለሁለቱም እንደሚሰጥ ነበር ሁኔ የተረዳኝ ማለት ነው። እና ግን ኡስታዝ አቡ ፈርሃን ማይክ ይዞ ማብራራት በሚጀምር ጊዜ ግን ብዙ ለመጀመሪያ እኔ አቋሙን ሆኖ ታይቶኝ የነበረ ሲያብራራው ከኡስታዝ አቡ ሀይደር ብዙ ያልተለየ የሆነ የነው የመጣ ማለት ነው። ቀደምም ማይክ ይዞ በሚናገርበት ጊዜ ትንሽ የተወሰነ ክፍተት አለ ወይም ደግሞ ምንድነው ልዩነት አለ ስለው የነበረ በጣም እስከ 60% አጥብቦት ነበረ። አሁን ደግሞ በተለይ መጨረሻ ይዞ ማይክ በሚናገር ጊዜ ኦልሞስት ምንም ነገር አዎ ለሸርም አላህ ሱብሃነሁ ወተዓላ ለሰጠው ነው የሚሰጠው ማለት ከፈለገ ነው የሚሰጠው ግን ያን ለዱንያም ይሁን በተለይ ያዱንያ ነገር በተነሳ ያዱንያንም ምናልባት እሱም በፈለገው አይነት እና በዛትም እንኳን ባይሰጠው በተለያየ ነገር ወይም ከሱን የተወሰነ ነገር እንደሚሰጠው ነው የተናገርከው ማለት ነው ኡስታዝ አቡ ፈርሃን። ስለዚህ አንድ ሰንተንስ ብቻ ማለት የመጀመሪያ አረፍተ ነገራችሁን ብቻ ተነጋግራችሁ ብትወርዱ ነበር ያው የዚህ አይነት ልዩነት የሐሳብ ልዩነት እንዳለ ወይም እንትን እንደነበረ ነው የተረዳኝ ማለት ነው። ማይክ ይዘህ ስታብራራው ግን በአብዛኛው ብዙ ልዩነት እንደሌለ ነው የበራልኝ ወይም የገባኝ። እንደዛ ከሆነ ወጀዛኩሙላህ ኸይር። ስለዚህ አሁን መጨረሻ ላይ ሁሉ የተረዳሁት ነገር ምንድን ነው? አላህ ሱብሃነሁ ወተዓላ በጣም ምንም ነገር እንደማይዘልም ቃሉንም እንደማያጥፍ እና ሁሉም ነገር እኛ የእሱ ባሮች የሆን ወይም የእሱ ፍጡራን የሆን ሁላችን ለአንድ ነገር አምነንበት እሱን ነገር አምነንበት እና ከተንቀሳቀስን አምነን ብቻ ሳይሆን በስራም ከጨመር ነው ማለት ነው ወይም ጥረትም ካረግንበት አላህ ሱብሃነሁ ወተዓላ እሱን እንደሚሰጠን በተለይ ለኸይር የሆነ ነገር ምናልባት ያን ኸይር በዚሁ አዱንያ እያለንም ሊሰጠን ይሆናል ወይም የተወሰነ በዚሁ የአዱንያ ጥቅም እና የአኼራንም በአኼራ ግን የማይቀር እንደሚሰጠን ነው። የሸር ነገር ግን በዚሁ በአዱንያ እያለን በአላህ መሽያ ብቻ አላህ ከፈለገልን ብቻ ያን ያሰብነውን መጥፎ ነገር ወይም መጥፎን ሀሳብን ሊሳካ እንደሚችል ነው የበራልኝ ማለት ነው። ወላሁ አላሁ አለም ወጀዛኩሙላህ ኸይር። እድሉን በመስጠት ኡስታዝ አቡ ፈርሃን እንደገና ጀዛከላህ ኸይር ማይክሪ። السلام عليكم سلامات اول جزاك الله خير طورو نو ابو هيدر اسكي متاكلو نغر كاله تفضل مايك ياس مايك ملك كاله بي لقال مايك ياس تفضل مايك فري اوكي استاذ ابو فرح من شجر الله مزو مايك لاي بتون اندو እኔ ያልከለሁት አሁን ያገላለጽ ልዩነት ሊሆን ይችላል። አሁን ለምሳሌ አንተ ጀነትንም እንደምሳሌ አረከው እሱም ቢሆን አላህ ሲፈልግ እንጂ ሳይፈልግ የሚሆን ነገር አይደለም። ነብያችን አለይሂ ሰላቱ ወሰለም الا ان يتغمدني الله برحمه منه وفضل بلاوات ነው። አሁን እዚህ ቦታ ላይ አላህ ካልፈለገ ጀነትን አይሰጣችሁም የሚል የመሽያ ጉዳይ አይደለም። እኔ የምታየኝ የጀነት ዋጋው ወጥቶ በመን እንደሆነ እንድናውቅና እንድንረዳ እያንዳንዳችን ጀነት ስንገባ በዚህ ዱንያ ላይ የሰራነው ያ መልካም ስራ ብለንም እናስበው ዋጋና ወጥቶ ሆኖ እንዳስገባን አድርገን መቁጠር እንደሌለብን አላህ ጀነትን ለኛ የሚሰጠን ከራሱ በመነጨ ነጻ ራህመትና ጊፍት መሆኑን እንድናውቅ ነው። ዱንያ ላይ የነበረን እምነትና ስራ ሰበብ እንጂ ወጥቶ ነው ብለን እንዳናስብ ነው ዋና መልእክቱ። ለምን እዛው ሐዲሱ ላይ አስቀድመው ምናሉ ማንኛቸውም ቢሆን ስራው ጀነት አያስገባውም ማለት ምን ማለት ነው? ኸይር ሰርቶ ጀሀነም ይገባል ለማለት አይደለም። እዚህ ቦታ ላይ ስራው ጀነት አያስገባውም ማለት ኸይር እየሰራ እየሰገደ እየጾመ በተውሂዱ ጸንቶ የሞተ ጀነት ጀሀነም ይሄዳል ማለት ሳይሆን ጀነት ለሱ በዲን ሆና ልዋጭ ሆና ልክ እዚህ ዱንያ ላይ አንተ አንድ ፋብሪካ ላይ ተቀጥረ ስትሰራ ወር በደረሰ ቁጥር ደሞዝህን መቀበል መብትህ ነው እሱም መክፈል ግዳጁ ነው የላብህ ዋጋ ነውና ጀነትን በዚህ መልክ ማሰብ የለብንም። አይደለም አኺራም እናገኘው ዘላለማዊ ጀነት ይቅርና የዱንያውን ኒዕማ እንኳን ላ ተህሱሃን ያለው አላህ ሁለተኛ አትመልሱም ሳይሆን ያለው አትዘልቁትም ቆጥራችሁ ራሱ አለ። መጀመሪያው የሚቆጠር አይደለም የዱንያው ራሱ ኒዕማ ገና ሊመለስ ይቅርና ሶ ያኺራው ማዘለቀታ የሌለው በየትኛው ስራችን እናገኘዋለን? እንደውጤት አድርጋችሁ አታስቡት ምትገቡት በአላህ ረህመት ነው። ታዲያ ልፋታችን ምንድነው ሲባል አጋጣሚ ነው ሳይሆን ሰበብ ነው። አላህ ዱንያ ላይ ኢማንና መልካም ስራን ሰበብ አድርጎልናል። ይሄን ሰበብ ያሟላ ሰው በአላህ ረህመት ያለ ምንም ጥርጥር ይገባል። ምናልባት ትገባላችሁ የሚል እንጥልጥል የለውም ነው። አሁን እዚህ ጋር ኡስታዝ አተኩርልኝ በምናልባት አልተቀመጠም ፎር ሹር ይገባል ነው በትክክለኛ እምነትና ስራ የሄደ ሰው። ዱንያ ላይስ ልክ ለአኺራ እንደለፋው ለዱንያ በትለፋስ ፎር ሹር ታገኛለህ የሚል ነገር የለም። መሽአ ላይ ብቻ ነው ተንጠለጠለው። አላህ ከፈለገ ይሰጣል ካልፈለገስ ለፍተ ለፍተህም ታጣታለህ ዱንያዋን። መሽአው ላይ ብቻ ተንጠልጥሏል። ያኛው ግን ቃል ተገብቶልሃል ለማለት ፈልጌ ነው። ምክንያቱም እንድነው ለዚህ ከተባለ እኔ እንደምረዳው አንደኛ ዱንያ የፈተና ዓለም ነች። አቡ ፈርሃንን እንዳልከው ባላራት ፎቅ አድርጎ አንተ አሳክቶልህ እንደምኞትህ ሀብታ ሚሊዮነር ሊያረገ ይችላል። አላህ ሚሊዮነር ያድርግ ኸይር መንሰራበት። እኔ ደግሞ ካንተ የበለጠ ሰርቼ ካንተ የበለጠ ለፍቼ ላላገኝ ይችላል ነው ግን በንየየም ሆነ በእንቅስቃሴ እኮ ካንተ ብቻ ሊሆን ይችላል። ስንቶች አገራቸውን ለቀው ህይወትና ሳልፈለም ብለው ሄደው ምናልባትም ህይወታቸውንም ያጡ ሊኖር ይችላሉ። ቀዳወል ቀብር ቀድማቸው ማለት ነው። ወይም ደግሞ ከስሮ የመጡ አሉ። ምንድነው ሲባል ዱንያ ልትፈተን ነው። በምንድነው መንፈተነው? አቡ ፈርሃንን በሀብት ይፈትነዋል። አቡ ሀይደርን በድህነት ይፈትነዋል። ከልክሎት ማለት ነው። አልሰራም እንደ አቡ ሀይደር ስራ ፈትኖ ነው? አረ አይደለም። ከአቡ ፈርሃን የበለጠ ሲንቀሳቀስ ነበር። ግንስ አላህ አልሻለትም ማለት እንችላለን። ግን አቡ ፈርሃንና አቡ ሀይደር ግን ለአኺራ ግን ከሰሩ ያለምንም ጥርጥር ሁለቱም ያገኛሉ። ከፈለኩ ለዚህ ሰጣለሁ ከፈለኩ አልሰጥም ብሎ ጌታችን በእንጥልጥል አላደረገውም ለማለት ነው። ዱንያው ላይ እንዳለ ሊመነሻ አሁን ቅድም እንዳነበብኩ አላህ የብሱጡ ሪዝቀ ሊመን የሻ አለ። ለሚሻው ሰው ሲሳይን ያሰፋል አለ። ለሰራ አላለም። ለሚሻው ወየቅድር ደግሞም ያጠባል አለ በሚፈልገው ላይ። ይሄ ኢብቲላኡ ሚንሁ ነው። ከፈተናው ጀርባ ምን አለ ደግሞ የሚለውን አናውቅም። ምናልባት እኔ ድሃ የሆንኩት እንዳቡ ፈርሃን ሀብታም ብሆን ከዲን ብወጣስ ደህነት ከሆነስ መስጊድ የከተተኝ ብር ያገኘው ቀን ምናልባት የሚያከፍረኝ ከሆነስ እሱ ነው የሚያውቀው። ጥበበኛው ለነፍሴ ከኔ በላይ አዛኝ ስለሆነ እሱ ያውቃል። ግን አሁን መሺአው ላይ ከተተብኝ አኼራ ላይስ አኼራን ግን ሊመነሻ ብሎ በእንጥልጥል አላስቀረብኝም። ሙሉ ዋራንቲን የሰጠኝ ለዚህ ነው። አኼራውን ተስፋ አለው። የለፋ ሁሉ በትክክለኛ ንያ በተውፊቅ ያገኘዋል። ሲያገኘው ግን ተውፊቅ መሆኑን ይወቅ እንጂ የላቤ ውጤት አይበል። ዱንያስ የለፋ ሁሉ ያገኛል ብዬ አይደለም የማስበው፣ የሚያጣም አለ። አላህ የራሱ መሺአ ላይ ነው እንጠለጠለው የሚለው ነው። የመጨረሻ ንግግሬ ነው። አፎን ኡስታዝ አንፈራ ጀዛከላሁ ኸይር ሹክራን። ማለት አሁን ግልጽ ባለ መልኩ የቱ ጋ ነው የአይዲያ ልዩነት ያለው የሚለው ገብቶኛል። ባቡ ሀይድር አገላለጽ በአኺራ ጉዳይ ላይ በትክክል የለፋ ሰው ሁሉ ያገኛል። ለምን አላህ መን ካነ ዩሪዱ ሐርተ አልአኺረቲ ነዚድ ለሁ ፊሃ ፊ ሐርቲ ስላለ በዚህ ሐሳብ እኔ እስማማለሁ። አኺራን ከልብ ፈልጉ። ለአኺራ የሰራ ሰው በቃ ጀነት ይገባል። ምናልባት ጀነት የሚገባው ስለፈለገ ጀነት የሚገባው ለአኺራ ስለሰራ ሳይሆን በአላህ ፈድል ጀነት ይገባል። ስራውና ፍላጎቱ ግን ሰበብ ነው። ያስማማናል። ልዩነቱ ምን ላይ ነው? ዱንያን ፈልጎ የሚንቀሳቀስ ሰው በአቡ ሀይደር ገለጻ ዱንያ ፈተና እንደመሆኗ መጠን ፈልጎም አላህ ለዚህ ግለሰብ ከብር ይልቅ ድህነት ይሻለዋል ብሎ አስቦ ግለሰቡ እየፈለገ እየሰራም ሊከለክለው ይችላል። ለአንዳንዱ ደግሞ ምናልባት ብዙም ሳይለፋ ኦር ደግሞ ፈልጎም ጥሮም ሊሰጠው ይችላል። ስለዚህ የዱንያ ጥቅማ ጥቅም በተመለከተ አላህ በሱ ፍላጎት ላይ ነው ያንጠለጠለው የሚል እዚች ጋር ነው በቃ ልዩነት ያለችው፣ የአመለካከት ማለት ነው። ይሄን ልዩነት እኔ ማለት ነው አንደኛ የዛሬው ያው ምናልባት ኪታብ ዞር ዞር ብለን አይተን መመለስ ሊኖርብን ይችላል። ኦር ፕራይቬት በደንብ አውርተን መምጣት ሊኖርብን ይችላል። የሆነ ሆኖ ግን እኔ የምረዳውን ልግለጽና እሱ የመጨረሻ ቃሉን የተናገረው እኔ የመጨረሻ ቃሌን ተናግሬ ላቁም። ያለችው ልዩነት አሁን ዱንያን ለምሳሌ አምስት ሰዎች ካሉ ይሆናል አይሆንም እንደተጠበቀ ሆኖ